أعين على أمور الدنيا والدين، وأصلي وأسلم على المبعوث رحمة للعالمين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. تكف الحياة يدار الآخرة مرت يا ታላቁን የጭስ መምጣትና ካፍሮችንና ሙናፊቆችን እንዴት እንደሚያሰቃያቸው አይተናል። በዚህ ላይም ተጨማሪ የመሲህ ደጃል መምጣትንና ሙስሊሞችን እንዴት እንደሚፈታተናቸው ካየን በኋላ በመጨረሻም እንዴት ይሁዶች የመሲህ ደጃል መምጣትን እድል በመጠቀም ሙስሊሞችን ከምድረ ገጽ ለማጥፋት በሱሪያ ውስጥ ዲመሽቅን ከመሲህ ደጃል ጋር ሆነው ከበውት እንደነበር አይተናል። ከዛም እንግዲህ በአላህ ረህመት ነብዩላህ ኢሳ ከሰማይ ላይ በመላእካ ክንፍ ላይ ሆነው ረሱል ሰለላሁ ዐለይሂ ወሰለም በገለጹልን መሰረት ሁለት ቁራጭ ልብሶች ለብሶ ርዝመቱ መሐከለኛ ሆኖ ጸጉሩ ደግሞ እርጥበት ሳይነካው ከጸጉሩ ውሃ የሚንጠባጠብ የሚመስል ዲመሽቅ ውስጥ በሚገኘው ነጩ ሚናራ ላይ ይወርዳል ብለውናል። በዚህ አጋጣሚ እንግዲህ የሱብህ ሰላት ላይ ነበር የወረደው። የሱብህን ሰላት ከሙእሚኖች ጋር ሰግዶ ከሙእሚኖች ጎን ሆኖ ይሁዶችንና መሲህ ደጃልን ለመዋጋት እየተዘጋጀ እንደነበረ በማየት ድርሳችንን አቆመን ነበር ማለት ነው። አሁን ደመሽቅ በደጃል መሪነት ተከባሳለ። ነብዩላህ ኢሳ የደመሽቅን በር ለጦርነት ክፈቱ ብለው ያዛሉ። በዚህ ጊዜ ነብዩላህ ኢሳ ይዘው የመጡት ሙዕጂዛ በጣም ያማረና በጣም ደስ የሚል ሽታ ነበር። ይህ ሽታ እንግዲህ ለሙእሚኖች በጣም ደስ የሚል ሽታ ነበር፣ ለካፍሮችና ለሙናፊቆች ለሞት የሚያደርሳቸው ሽታ ነበር። በተለይም መሲህ ደጃል ምድር ላይ የሚገባበትን እስኪያጣ ድረስ ያ ሽታ አዛ ያደርገዋል። በዚህ ጊዜ ይሁዶች ነፍሳቸው እንዳትወጣ ይህን ሽታ በመሸሽ መሳሪያቸውን ጥለው ይሮጣሉ። መሲህ ደጃል እንደዚሁ ሽታው ስላሰጋው ተከታዮቹን ትቶ እርሱም ይሸሻል። በዚህ ጊዜ ነብዩላህ ኢሳ እንግዲህ እኽዋኒ ወአኸዋቲ ሂሳብ የነበራቸው ከካፍሮቹ ይልቅ ከመሲህ ደጃል ጋር ስለነበረ መሲህ ደጃል በሸሸበት መንገድ ተከትለው ያሳድዱታል። ነብዩላህ ኢሳም መሲህ ደጃልን አባረው መዲነት ሉድ ወይም ባብል ሉድ ፍልስጤን ውስጥ የምትገኝ ከተማ ወይንም ባብሉድ የሚባለው ቦታ ላይ ይደርሱበታል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ፈኢዛ ራአሁ አዱወላህ ዳበ ከማ የዱቡል መልህ። ያ የአላህ ጠላት መሲህ ደጃል ማለታቸው ነው። ኢሳን ባየ ጊዜ ጨው እንደሚሟሟው ሁሉ እርሱም ይሟሟል አሉ። ወለው ተረከሁ ለንዳበ ሐታ ያህለክ። ነቢዩላህ ኢሳ መሲህ ደጃልን ቢተው አሉ ባያጠቃው ስለ ተቃረበበት ብቻ ማምቶ ይጠፋ ነበር አሉ። ሱብሓነላህ። ነገር ግን ነቢዩላህ ኢሳ መሲህ ደጃል ማምቶ ሳያልቅ ይመጣና በሰይፍ ይመታውና በደም የተለወሰውን ሰይፍ እያወጣ الا ان الله لا يموت وان هذا قد مات الله ايموتم ايدلم وي يهجن جيتانين بلو راسن سيطرا قويتو اهون موت بمالت يا اللهن زلالمنت يارغاغطالو حديثم سيقتل فيمسح على وجوههم ويحدثهم بدرجاتهم في الجنه. ነብዩላህ ኢሳ እንግዲህ መሲህ ደጃልን ከገደለ በኋላ ወደ ሙእሚኖቹ ዞር ብሎ በመሲህ ደጃል ፈተና የተሰቃዩት ምእመናን ፊት እየዳበሰ ጀነት ውስጥ ደረጃቸውን ይነግራቸዋል አለ ረሱል ሰለላሁ ዐለይሂ ወሰለም። አንተ ጀነት ውስጥ ቦታህ እንደዚህ ነው። አንተ ቤተ መንግስትህ ዙፋንህ ይህን ይመስላል። ሚስቶችህ ከሁርል አይን ይህን ያህል ናቸው። ጉርብትና ከእገሌ ጋር ነው እያለ ይህንን ታላቁን ፈተና የተቋቋሙትን ሙእሚኖች ፊታቸውን እየነካ የምስራች ይነግራቸዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዚያም ነቢዩላህ ዒሳ ምድርን ይገዛታል አሉ። عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم يوشك المسيح عيسى بن مريم أن ينزل مسيح ابن مريم ممچاو تقربوا لالو حكما قسطا وإماما عدلا مدر بأكل النتي غزال بفتح يمر لالو فيقتل الخنزير خنزيرا ويم أساماني قلال አሳማን ከምድር ላይ ያጠፋላሉ። ወይክስሩ ሰሊብ መስቀልን ይሰብራላሉ። ያንን ጊዜ እንግዲህ የክርስትና ኃይማኖት ማለቂያ ይሆናል ማለት ነው። ነብዩላህ ዒሳ ራሱ መጥቶ እርሱ ጌታ ወይም የጌታ ልጅ እንዳል ሆነ ይናገርና ያሉትም ሰዎች ላይ በጣም ይከፋል ማለት ነው። ወተኩኑ ዳዕወቱ ዋሂዳ በነብዩላህ ዒሳ ዘመን ሰዎች በሙሉ አንድ አላህን ብቻ ይጠራሉ፣ አንድ አላህን ብቻ ይገዛሉ አሉ። በዚያ ኳሃን ያሉ አንድ የሚያስፈራና የሚያስደነግጥ መልእክት ለነብዩላህ ዒሳ ከአላህ ይደርሳቸዋል። የሰው ልጅ ሊቆጣጠራቸው ሊቋቋማቸው የማይችላቸው ሰዎች ያጁጅ ወማጁጅ በምድር ላይ ስለሚለቀቁ መእመናንም በሙሉ ይዘህ ወደ ተራራ ላይ ውጣ ወይም ሽሽ የሚል ጥሪ ይደርሳቸዋል። ይህም እንግዲህ ስድስተኛውና የመጨረሻው የየውመል ቂያማ ታላቁ ምልክት ነው። ካሁን በኋላ እንግዲህ ምንም አይነት ምልክት ሳይታይ ቂያማ ይቆማል ማለት ነው። እናታችን ዘይነብ በዘገበችው ሐዲስ አንድ ቀን استيقظ رسول الله صلى الله عليه وسلم من النوم محمرا وجهه رسول صلى الله عليه وسلم كان كلفاتشو عند كان فيتاتشو كأيهونو تدناكت أو تنسو عليك وهو يقول لا إله إلا الله يرددها ثلاث مرات لا إله إلا الله إيالو ሶስቴ ደጋገሟት አለች። ወይሉን ለልአረብ ምን ሸርን ቀድ ቀረብ ወየውላቸው አረቦች እየተቃረበ ካለው ሸር አሉ። ፉቲህ ልየውመ ምን ረድሚ ያእጁጅ ወማእጁጅ ምስለ ሃዚህ ዛሬ ያእጁጅ ወማእጁጅ የሚወጡበት ቀዳዳ ይህን ያህል ተከፍቷል በማለት በጣቶቻቸው ክብ ቅርጽ ሰርተው አሳዩኛለች። ቃለት ዘይነብ قلت يا رسول الله افنحلك وفينا الصالحون እናታችንም ዘይነብ ያ رسول الله ብላ ተጣራች። መሐላችን صالح ሰዎች ያሉ እንጠፋለን ወይ ብላ ጠየቀቻሉ። قال نعم اذا كثر الخبث رسول صلى الله عليه وسلم سيملسوا አዎ ኃጢአትና አስጠያፊ ነገሮች ሲበዙ ሷሊሆችም አብረው ይጠፋሉ አሉ። ሰዎች በተለምዶ ስለ ያእጁጅ ወማእጁጅ ብዙ ብዙ የተዛባ ነገሮችን ያወራሉ። ነገር ግን ከረሱል ሰለላሁ ዐለይሂ ወሰለም አገላለጽ ማለትም እንግዲህ ስለ ፊታቸው ቅርጽ፣ ስለ አይኖቻቸውና ቁመታቸው ማጠር፣ ሌሎችንም አንዳንድ ምልክቶችን በመመርኮዝ ዑለማዎች ያእጁጅ ወማእጁጅ የሚወጡት ከቻይና ሳይሆን አይቀርም ይላሉ። ወላሁ አዕለም፣ ምንም የተረጋገጠ ነገር የለም ማለት ነው። የትም እንዳሉ አይታወቅም። ስለዚህ እኛን ይሄ ሊያስጨንቀን አይገባም። የትም ይሁኑ የትም አላህ ከየውመል ቂያማ ቅጣት እንዲያድነን አላህን መለመን ብቻ ነው ያለብን ማለት ነው። ያእጁጅ ወማእጁጅ ከየትም ይውጡ ምድርን ያጥለቀልቋታል። ምድርን በቁጥጥራቸው ስር አድርገው ከነርሱ ያልሆነውን ባገኙበት እየገደሉ እየዘረፉ ክፋትና ወንጀል ደም አፍሰስን ያበዛሉ። ያጁጅ ወማጁጅ ብዛታቸው የሚለካበት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ተመልከቱ ስሙኝ ብቻ። ፍልስጤን ውስጥ ባለው የጠበሪያ ሐይቅ ሲያልፉ ብቻ ነው እዛ ላይ ሰፍረው አልተቀመጡም። ሲያልፉ በአጭር ጊዜ ውስጥ ይህንን ሐይቅ ጠጥተው ይጨርሱታል አሉ። እንግዲህ ብዛታቸው ምን ያህል ነው? ሐዲሱም ሲቀጥል አንድ ሰው ውሃው ባለቀበት ሐይቅ አጠገብ እየተራመደ እዚህ ላይ ትልቅ ሐይቅ ነበር ብሎ ይላል አሉ። እንደዚሁ ስለ ያዕጁጅ ወማዕጁጅ ብዛት ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ የውመል ቂያማ ቀን አላህ ለአባታችን አደም ያ አደም ብሎ ይጠራዋል አሉ። ለበይክ ወሰዓደይክ በማለት አባታችን አደም ይመልሳል አሉ። እብአት ባዕተ ናር አላህም ያ አደም ከልጆችህ የእሳት ድርሻ ላክ ይለዋል አሉ። ወማ ባዕቱ ናር አደምም ጌታዬ ሆይ ምንድን ነው ከልጆችህ የእሳት ድርሻ በማለት በማዘን ይጠይቃል አሉ። ምን ኩል አልፍ ትስዑ ሚአቲን ወትስአቲ ወትስዑን ከ1999 ለእሳት ሲሆኑ አንዱ ለጀነት ነው ብሎ አላህ ይናገራል። ሐዲሱም ሲቀጥል ወሒነ ኢዘን የሺቡ ሰጊር በዚህ ጊዜ ሕፃኑ ልጅ ጸጉሩ ይሸብታል አሉ። የውመ ተረውነሃ ተዝሃሉ ኩሉ ሙርዲዓትን አማ አርዳዓት የምታጠባ ሴት የምታጠባውን ልጅ የምትዘነጋበት ቀን አሉ። ወተዳኡ ኩሉ ዛቲ ሐምሊን ሐምለሃ ያረገዘች ሴት ከድንጋጤ የተነሳ እርግዝናዋን የምታስወርድበት ቀን አሉ። ወተረናሰ ሱካራ ወማሁም ቢሱካራ ሰዎችን ስታያቸው ያ ሙሐመድ ሰዎችን ስታያቸው ሰክረው ነው የምታያቸው፣ ነገር ግን በእርግጥ ሰክረው አይደለም። ወላኪን ዐዛብ አላህ ሸዲድ ነገር ግን የአላህ ቅጣት ብርቱ ነው አሉ። ሰሃባዎችም ተደናግጠው ነቢያችንን ሲጠይቁ መን ለዚ የንጁ ታዲያ ማን ነው የሚድነው አሉ። ከ1999 እሳት ገብቶ አንዱ ጀነት የሚገባ ከሆነ ታዲያ ማን ነው የሚድነው ብለው ጠየቁ። ሶሃባዎቹም ለራሳቸው ፈሩ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የዚህን ጥያቄ መልስ ሲመልሱ ለሶሃባዎቹ እፎይታ ሲሰጡ ነበር። በእናንተ ውስጥ ሁለት ኡመት ነው ያለው አሉ። አንደኛዋ ብዛቷ ወደር የላትም አሉ። እነርሱም ያዕጁጅ ወማዕጁጅ ናቸው አሉ። ያዕጁጅ ወማዕጁጅ ወደ ተራራው ሙእሚኖች ወዳሉበት ለመድረስም ይሞክራሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። በዚህ ጊዜ ዙልቀርኔን የሚባል ሷሌህ የሆነ ንጉሥ ከምስራቅ እስከ ምዕራብ ዳዕዋ እያደረገ የኖረ ምድርን ዞሮ ያዳረሰና እውቀትና ብልሃትን የተጎናጸፈ ሰው ነው ይባላል። እነዚህ እንግዲህ ከያዕጁጅ ወማዕጁጅ ሸሽተው በተራራ ላይ የሰፈሩ ሰዎች ዙልቀርኔን እንዲረዳቸው ይጠይቁታል። ይህንንም አስመልክቶ الله بسورة الكهف لا يسجل صلين حتى إذا بلغ بين السدين وجد من دونهما قوما لا يكادون يفقهون قولا ذوالقرنين بهلتو غاراوچ مكاكل بدرس غزي ينزيهن سوچ نغغر ويم قانقوا لما وق يمايچل حزبوچن اگنيا علماوچهن آيا سيفسرولن እነዚህን ሰዎች ለማነጋገር ወደ 30 ተርጓሚዎች ይጠቀም ነበር ብለዋል። ይህም ማለት እንግዲህ ዙልቀርኔን ለአንዱ የሚጠይቀውን ወይም የሚናገረውን ነገር ይናገራል ማለት ነው። ይህ ደግሞ ለሁለተኛው ይናገራል፣ ለሶስተኛው እንደዚህ ያለ ለ30 ሰው ይደርስና ያ የመጨረሻው ሰው እነዚህ በተራራው ላይ የሚገኙ ሰዎች ዙልቀርኔን ምን እንዳለ ይነግራቸውና እነሱ ደግሞ ለዚህ ለመጨረሻው ሰው የሚፈልጉትን ይሉና እንደዚሁ እየተላለፈ በሰላሳ ሰው ከተተረገመ በኋላ ዙልቀርኔን ሰዎቹ የሚሉትን ይገባዋል ማለት ነው። መልእክቱ ይደርሰዋል ማለት ነው። قالوا يا ذا القرنين إن يأجوج ومأجوج مفسدون في الأرض ዙልቀርኔን ሆይ ያእጁጅና ማእጁጅ በምድር ላይ አበላሽዎች ሆነው ተገኝተዋል አሉ። فهل نجعل لك خرجا على أن تجعل بيننا وبينهم سدا በእኛና በእነሱ መካከል ግድብን ታረግልን ዘንድ ክፍያ እናድርግልህ ወይ በማለት ይጠይቃሉ። በእነዚህ ተራራዎች መካከል ትልቅ ክፍተት አለ ማለት ነው። ይህ ክፍተት ከተደፈነ ያእጁጅ ወማእጁጅ ሊደርሱባቸው አይችሉም አሉ። ይህን ግድብ ከሰራህልን ክፍያ እንከፍልሃለን ማለታቸው ነው። ዙልቀርኔንም ሲመልስ ጌታዬ የለገሰኝ ዕውቀትና ኃይል ከናንተ ክፍያ በላጭ ነው። በሌላ አባባል እኔ ዱንያን ፍለጋ አይደለም እዚህ የመጣሁት ይላሉ። ይልቅ በጉልበት አግዙኝ፣ በእናንተና በእነርሱ መካከል ብርቱ ግድብ ገነባለሁና በጉልበት አግዙኝ ይላቸዋል አሉ። አቱኒ ዙበረል ሐዲድ የብረትን ታላላቅ ቁርራጮች ሰብስቡልኝና አምጡልኝ ይላቸዋል። ሐታ ኢዛ ሳዋ በይነ ሰደፈይን ቃለ አንፉኩ እነዚህን የብረት ቁርራጮች ጋራዎቹ መሃል ኮረብታዎቹ መካከል አስተካክሎ ከከመረው በኋላ እሳት አንዱበት ይላቸዋል። حتى اذا جعله نارا قال اتوني افرغ عليه قطرا ብረቱንም እሳት ባደረገው ጊዜ ባጋለው ጊዜ የቀለጠ ነሐስ ስጡኝ በርሱ ላይ አፈስበታለሁ ይላል። አሁን እንግዲህ እዛ በቀለጠው ብረት ላይ ነሐስ አቅልጦ ያፈስበታል ማለት ነው። ከዛ በኋላ የደረሰውንም አላህ ሲነግረን እንግዲህ فَمَسْطَعُوا أَنْ يَظْهَرُوهُ وَمَسْتَطَعُوا لَهُ نَقْبًا ያእጁጅና ማእጁጅም ከርዝመቱ የተነሳ ሊወጡትም አልቻሉም፣ ከጠንካራነቱም የተነሳ ግድቡን መብሳት አልቻሉም ይለናል አላህ። አሁንም በዑለማዎች ሲብራራልን ያእጁጅ ወማእጁጅ እነዚህን ሰዎች ለማጥቃት በየጊዜው እየመጡ ይህንን ግድብ ለመብሳት ትንሽ እየሞከሩ ሳይችሉ ሲቀሩ ትተው ይሄዳሉ አሉ። በመጨረሻም ላይ ዙልቀርኔን ያእጁጅና ወማእጁጅ መሻገር ሲያቅታቸው قال هذا رحمة من ربي ይህ ከጌታዬ ርህራሄ ነው ይላል። እዚህ ላይ የምንማረው ጉዳይ ዙልቀርኔን የኔ ጉብዝና ነው በማለት አልተኩራራም። ሁሉንም አምር ለአላህ ነው የተወው። ድክመቱንም ጉብዝናውንም ስኬቱንም ለአላህ ነው የተወው ማለት ነው። ቀጥሎም ሲናገር فَإِذَا جَاءَ وَعْدُ رَبِّي جَعَلَهُ دَكَّاءَ وَكَانَ وَعْدُ رَبِّي حَقًّا የጌታዬ የአላህ ቀጠሮ በመጣ ጊዜ ይህ ግድብ ይናዳል አመድ ያደርጋዋል አለ። የጌታዬም ቀጠሮ ሐቅ ነው አለ። አሁን ያእጁጅ ወማእጁጆች መሬትን ተቆጣጥረው ኢማን ያለውን እየገደሉ ከነርሱ የሚለየውን እየገደሉ ከነብዩላህ ኢሳ ጋር ያልሸሹት ምእመናን ደግሞ ኢማናቸውን መደበቅ ይጀምራሉ። ያእጁጅ ወማእጁጆች ከገፋቸውና ከውጥረታቸው የተነሳ ምድር ላይ ያለውን በሙሉ ገድለን ጨርሰናል፣ ሰማይ ላይ ያለውንም እንግደል በማለት አመረው ይነሳሉ። ጦራቸውን ወደ ሰማይ ይወረውሩና አላህ ደግሞ ሲፈትናቸው ይህ ጦራቸው ወደ መሬት ሲመለስ በደም ተነክሮ ነበር የሚመለሰው። በዚህ ጊዜ አላህን ገደልን በማለት ያውጃሉ፣ ይደሰታሉ፣ ይፎክራሉ። ይህንንም ያዩ ደካማ ምእመናን በአላህ ይከፍራሉ። አሁን ያእጁጅ ወማእጁጅ መሬትን ተቆጣጥረው ነቢዩላህ ዒሳና ሙእሚኖች በዚህ በተሰበሰቡበት ቦታ ከተራራው በስተጀርባ ይታገዱና ችግራቸው እየተባባሰ ይመጣል። የሚበሉትን እንኳን ያጣሉ። የሚበላ ጠፍቶ አንድ የከብት ራስ እንኳን አንድ የከብት ራስ ቅል በመቶ ዲናሮች ይሸጣል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከባድ ፈተና ውስጥ ይገባሉ። ነቢዩላህ ዒሳና ሙእሚኖች አሁን በረሃብ ሊያልቁ ሲሆን ከፍተኛ ጥሪና ዱዓ ማድረግ ይጀምራሉ። የነቢዩላህ ዒሳና ምእመናኖች ጥሪ እየተጠናከረ ሲሄድ አላህ ጥሪያቸውን ይሰማል። ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን ፈየርሲሉ ዐለይሂም ነገፍ ፊ ሪቃቢሂም ፈየሙቱነ ጀሚዓ፣ ነገፍ የሚባል ማጅራታቸው ላይ ይልክባቸውና ሁሉም ያእጁጅ ወማእጁጅ ይሞታሉ አሉ። ዑለማ ተፍሲር ሲናገሩ ነገፍ ማለት አሉ አላህ በጣም ትንሽ የሆነ ትል ማጅራታቸው ላይ ይለቅባቸውና ሁሉም ይሞታሉ አሉ። እንደ አንድ ሰው ሆነው በአንድ ጊዜ ይሞታሉ። አንድ ጊዜ እንደ አንበጣ ይረግፋሉ። ተመልከቱ የአላህን ኃያልነት። ምድር ላይ ያለውን ገለን ጨረስን፣ ሰማይ ላይ ያለውንም እንግደል ብለው ፎክረው ጦራቸውን ወደ ሰማይ ሲወረውሩ አላህ ደግሞ ያእጁጆች ወማእጁጆች አላህ ዘንድ ምንም አይነት ስፍራ እንደሌላቸው ሊያሳይ እነዚህን ጥቃቅን ትሎች ማጅራታቸው ላይ ልኮባቸው በቀላል ነገር አጠፋቸው ማለት ነው። እኽዋኒ ወአኸዋቲ ያእጁጅ ወማእጁጅ በዚህ አይነት ሁኔታ ከሞቱ በኋላ ከብዛታቸው የተነሳ ሬሳቸው ምድርን ሞልቶ ሳለ ማን ነው የሚቀብራቸው? ምድርን የሞላው ሬሳቸው የት ነው የሚደርሰው? በመጨረሻም እስካሁን እንዳየነው የየውም አልቂያማ ታላላቁ ምልክት ስድስቱ ምልክቶች ሁሉም አንድ በአንድ በተከታታይ ታይተው አልቀዋል። ቀጥሎ ቂያማ እንዴት ነው የሚነሳው? ማንስ ላይ ነው የሚነሳው? የዚህን ሁሉ ጥያቄ መልስ ይዤላችሁ የምቀርበው ኢንሻአላህ በሚቀጥለው ሳምንት ይሆናል። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته. الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أدماج أتشاكين السلام عليكم ورحمة الله وبركاته. بالفو سامنت مسيح الدجال انديب نبي الله عيسى الجندت أفاكة ملكة بوهلا كزيام سلا يأجوج ومأجوج مدر لا ملك أك ምድርን በፈሳድ እንዳበላሽዋትና በመጨረሻም ነብዩላህ ዒሳና ሙእሚኖች አላህን ለምነው አላህም ለመናቸውን ተቀብሎ ያእጁጅንና ማእጁጅን ሲያጠፋቸው አንዲት ትንሽ ትል ማጅራታቸው ላይ ለቆባቸው ሁሉም በአንድ ጊዜ የአንድ ሰው አሟሟት እንደሞቱ አይተን ደርሳችንን አቁመናል ማለት ነው። አሁን ምድር በያእጁጅ ወማእጁጅ ሬሳ ተጣባሳለ። ነቢዩላህ ዒሳና ሙእሚኖች ከጋራው በስተጀርባ ሆነው አንድ ትልቅ ለውጥ እንደነበር በመጠራጠር አንድ ሰው መርጠው ያእጁጅ ወማእጁጅ ምን ላይ እንዳሉ እንዲያይላቸው ይልኩታል። ሰውየውም ያእጁጅ ወማእጁጅ ወዳሉበት ተሻግሮ ሁሉም ማለቃቸውን አይቶ ተመልሶ መጥቶ ይነግራቸዋል። ነቢዩላህ ዒሳና ሙእሚኖች ከተሸሸጉበት ወጥተው ከተማ ሊገቡ ሲሞክሩ ከሬሳው ብዛት የተነሳ የሚረግጡበት ቦታ ያጣሉ። ከሬሳቸውም የሚወጣው ሽታ አዛ ያደርጋቸውና ወደ ኋላ አፈግፍገው አላህ ይህንን ሁሉ ሬሳ ከምድር ላይ እንዲያነሳ አላህን በጣም ይለምኑታል። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ከሬሳቸው ከሚመጣው ሽታ መክፋት ወይንም ማስጠየፍ የተነሳ አንድ አሞራ በሬሳቸው ላይ ቢያንዣብባሉ ሽታው መቋቋም አቅቶት ሞቶ ይወድቃል አሉ። እንደዚሁ በሌላ ሐዲስ ላይ ነቢያችን ዐለይሂ ሰላቱ ወሰላም ሲናገሩ አላህ የነቢዩላህ ዒሳንና ሙእሚኖች ልመና በመስማት ከሰማይ ማጅራታቸው የበሬ ሻኛ የሚያክል ትላልቅ ቁራዎችን በመላክ ያእጁጅ ወማእጁጅን ሬሳ እየለቀሙ ካለ አላህ ማንም ሰው ወደማያቅበት ቦታ ይጥሉታል አሉ። አሁን ነቢዩላህ ዒሳና ሙእሚኖች ወደ ከተማው ቢገቡም የሬሳው ሽታ ምድር ላይ ስለቀረ አሁንም አላህ ይህን ሽታ እንዲያስወግድላቸው አላህን ይለምኑታል። በዚህ ጊዜ ከተማውን፣ መንደሩን፣ ቤቱን ሁሉ ሳይቀር ሐታ በረሃውን እንኳን ሳይቀር የሚያጠብ ዝናብ አላህ ያወርዳል። በነቢያችን ሐዲስ ላይም ፈየግሲሉ ልአርድ ሐታ የትሩከሃ ከዘለቃ ምድርን ያጥባታል አሉ። እንደ መስታወትም አድርጎ ይተዋታል አሉ። ምድርን እንደ መስታወት ያደርጋታል አሉ። ثم يقال للارض انبتي لمريتم بوستش ያለውን خيرات በሙሉ አውጪ ጥሩ ጥሩ አዝመራሽን አብቂ ተባላለች አሉ። ከዚያም خيرات በመድር ላይ ይበዛል። ሰዎች ሁሉም ነገር ይትረፈረፋቸዋል። ሐዲሱም ሲቀጥል ምድር ከዚህ በፊት ሰጣ የማታቀውን አዝመራ ፍራፍሬና እሸት በሚያስገርምና ባልተለመደ ፍጥነት መስጠት ትጀምራለች አሉ። ረሱል ሰለላሁ ዐለይሂ ወሰለም እንደገና ሲናገሩ አንድ ሀባ ወይን ብዙ ሰዎች በልተውት ይተርፋቸዋል አሉ። ሱብሃንአላህ። አንድ ሀባ ሩማና ብዙ ሰዎች ይበሉታል አሉ። ከብቶችና እንስሶች ይባዛሉ፣ ይፋፋሉ። ምድር አማን ሰላም ትሆናለች አሉ። እረኝነት ይቀራል። ከብቶች ከቀበሮና ከአንበሳ ጋር ይውላሉ አሉ። ልጅ ከእባቦች ጋር ይጫወታል። እጁን የእባብ አፍ ውስጥ ከቶ ሲያወጣ ምንም አይሆንም አሉ። አላህ ከመርዘኛ እንስሳዎች መርዛቸውን ያስወግዳል አሉ። አንዲት ፍየል አንድ ጊዜ ስትታለብ 40 ሰው ታጠጣለች አሉ። ይህ እንግዲህ ነቢዩላህ ዒሳ ለአርባ ዓመታት በሚገዙበት ዘመን ነው አሉ። እንግዲህ ይሄ ሁሉ ኸይራት በነቢዩላህ ዒሳ ዘመን ይመጣል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ዒሳ ብኑ መርየም 40 ዓመታት ምድር ላይ ይቆያል አሉ። በግዛቱም ኸይራቶች ይበዛሉ አሉ። ፈየቅትሉ ልኸንዚር ኸንዚርን ወይም አሳማን ይገላል አሉ። ወየክሲሩ ሰሊብ መስቀልን ይሰብራል አሉ። ወየዳዑ ልጅዝያ ጅዝያን ያቆማል አሉ። በሳቸው ዘመን ሌላ ሃይማኖት ስለሌለ ጅዝያ ወይም ካፍሮች መክፈል የሚገባቸው ግብር ያቆማል አሉ። ወየትሩኩ ሰደቃ ሰደቃን ይተዋል አሉ። ይህም ምክንያቱ እንግዲህ ኸይራት ምድር ላይ ስለሚትረፈረፍ ሰደቃ የሚቀበል በምድር ላይ ስለሌለ ሰደቃን ያስቀራል አሉ። ወቱርፋኡ ሻህናኡ ወልበግዳ ሰዎች መካከል ጥላቻና ግጭት ይነሳል ወይም ይወገዳል አሉ። ወተዳዑ ልሐርቡ አውዛረሃ ጦርነት ፈጽሞ ይቆማል አሉ። ላ ዩዕበዱ ፊል አርድ ኢላላህ ምድር ላይ ማንም ሰው ካለ አላህ በስተቀር አይገዛም አሉ። ሙእሚኖች እንግዲህ የየውመል ቂያማን ሁሉንም ምልክቶች ስላዩ በዲናቸው ጠንተው ኩፍር የሚባል ይቀራል። ነቢዩላህ ዒሳም ዐለይሂ ሰላም ዑምራና ሐጅ ካደረጉ በኋላ ይህን 40 ዓመታቸውን በዱንያ ላይ ከጨረሱ በኋላ ማንም ያአላህ ፍጡር የማይቀርለት ሞትን በመቅመስ ይሞታሉ። ኩሉ ነፍሲን ዛኢቀቱል መውት ሁሉም ነፍስ ሞትን ቀማሽ ናት። ነብዩላህ ኢሳም የተወለዱ ጊዜ ያሉት ወሰላሙ አለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዓሱ ሐያ በመወለጃዬ ቀን በመሞቻዬ ቀን ከሞት በምነሳበት ቀን ሰላም ይወረድብኝ አሉ። አሁን ነብዩላህ ኢሳ አለይሂ ሰላም ከሞቱ በኋላ ሙእሚኖች እንግዲህ ይህን ሁሉ የየውመል ቂያማን ምልክቶች ካዩ በኋላ ተረጋግተው የየውመል ቂያማ መነሳትን ይጠብቃሉ። ነገር ግን ሲውል ሲያድር እየተረጋጉ ወደ ዱንያ እየተመለሱ እንዲያውም ከጥቂት ዓመታት በኋላ በዲናቸው እየተዳከሙ የሸይጣንን መንገድ በመከተል ከመንገድ ይወጣሉ ማለት ነው። እንደገና ሰዎች ማዕሲያ መስራት ሲጀምሩ ሌሎች ደግሞ በዲናቸው ጸንተው ከማዕሲያ ተቆጥበው መኖር ይጀምራሉ። እንግዲህ ከማዕሲያ ተቆጥቦ መኖርንና በቶሎ በቶሎ ተውባ ማድረግ ምን ላይ እንደሚጠቅም እስቲ አሁን እንይ። በዚህ ጊዜ አላህ እነዚህን ሙእሚኖች በሚያስገርም መንገድ ወደ እርሱ ይወስዳቸዋል። ረሱል ሰለላሁ ዐለይሂ ወሰለም ይህንን ማስመልክተው ሲነግሩን ኢነላሃ የብዓሱ ሪሃን ሚነል የመን አላህ ከየመን አገር አካባቢ የሚነሳ ነፋስ ይልካል አሉ። አልየኑ ሚነል ሐሪር ከሐሪር የበለጠ የለሰለሰ ነፋስ ነው አሉ። በጣም ቆንጆና ረጋ ያለ በጣም ማራኪ የሆነ ነፋስ ሲሆን ይህ ነፋስ የማይገባበት ቦታ የለም አሉ ረሱል ሰለላሁ ዐለይሂ ወሰለም። ሐታ ዋሻዎችና ተራራ ስር ድረስ ይገባል አሉ። ይህ ነፋስ ሁሉም ቦታ ያዳርሳል። ነገር ግን ምንድን ነው የሚያደርገው? ፈላ ተዳ አሐደን ፊ ቀልቢሂ ምስቃለ ዘረት ሚነል ኢማን ኢላ ቀበደትሁ በልቡ አንዲት ብናኝ የምታክል ኢማን ያለውን ሙስሊም እንኳን ሳይቀር ባቱ ስር በመግባት ነፍሱን ትወስዳለች አሉ። በዚህ ጊዜ ሙስሊሞች በሙሉ ከምድረ ገጽ ይጠፋሉ ማለት ነው። አዛን፣ ሰላት፣ ጾም ይጠፋል ማለት ነው። ቁርአን ከምድር ላይ ይጠፋል። ያፈዘውም ሰው የለም፣ ኪታቡንም ይዞ የሚቀራ ሰው የለም። ቁርአን በምድር ላይ አይኖርም። አንድ ላኢላሃ ኢላላህ የሚል በምድር ላይ አይኖርም። ፈሳድ በጣም ይበዛል። ሰዎች ሰላት ሲያም ምን እንደሆነ አያውቁም። እንዲያውም በዕድሜ ገፋ ያሉ አዛውንቶች እኔ ልጅ ሆኜ ይላሉ አባቶቼ ላኢላሃ ኢላላህ የሚል ነገር ሲሉ ሰምቻለሁ ይላሉ። እኛም እንደሱ እያልን ነው፣ ግን ምን ማለት እንደሆነ አናውቅም እስከ ማለት ይደርሳሉ። በዚህ ጊዜ ሸይጣን ይመጣባቸውና አላ ተስተጂቡን ይላቸዋል። የምትታዘዙትን አሰሙም ወይ ይላቸዋል። ሰዎችም በዛን ዘመን ፈየቁሉነ ማ ታዕሙሩና ምን ታዘናለህ ብለው ይጠይቁታል አሉ። እሱም ሲመልስላቸው ዒባደት ልአውሳን ጣዖቶችን መገዛት አለባቸው ይላቸዋል። በዚህ ጊዜ ጣዖት መገዛት ይስፋፋል። ቁረይሾች ድሮ ሲገዙት የነበሩት አላተ ወልዑዛ ወደ አረብ ደሴት ይመለሳሉ። ወደ መካ መሄድ ሐጅና ዑምራ ሁሉ ይቆማል። እንዲያውም ረሱል ሰለላሁ ዐለይሂ ወሰለም ከሐበሻ ካዕባን ለማፍረስ ስለሚመጣው ሰው ሲናገሩ ዩከርቡ ልካዕባ ዙ ስወይቀቴን ሚነል ሐበሻ ያ አጫጭርና የተጣመሙ እግሮች ያሉት ከሐበሻ የሚመጣው ሰው ካዕባን ያበላሻታል፣ ያወድማታል አሉ። የስሊቡሃ ሁልይሃ በካዕባው ስር ያለውን አልማዝ ወርቅና ጌጣጌጥ አውጥቶ ይወስደዋል አሉ። ወዩጀርዱሃ ሚን ክስወቲሃ የካዕባውን ልብስ ይገፋል አሉ። ከአኒ አንዞሩ ኢለይ አሁን እዚህ ቦታ ሆኜ እዚህ ቦታ ላይ ሆኜ አሁን የማየው ይመስለኛል አሉ። እየታያቸው ነው ማለት ነው። ዮንቀዱሃ ሀጀረን ሀጀራ ካዕባን ሲያፈርሳሉ ድንጋዩን አንድ በአንድ እየፈነቀለው ነው አሉ። ከዚያም በምድር ላይ ካዕባ አይኖርም። ሰላት፣ ቁርአን፣ ስያም፣ ሰደቃ ይጠፋል። በምድር ላይ ፈሳድ ይበዛል። በተለይም በዚና በኩል ያለው ፈሳድ ከመብዛቱ የተነሳ ሰዎች መንገድ ላይ ይገናኛሉ ተብለዋል። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ የተሐረጁነ ተሐሩጀል ሐሚር አህያ እንደሚያደርገው እነርሱም ያደርጋሉ አሉ። በሌላ ሐዲስ ላይ ከነዚህ ሰዎች ከነዚህ ህብረተሰብ ውስጥ ደህናና የተሻለ የሚባለው ሰዎች መንገድ ላይ ሲገናኙ አይቶ ምን ነው እዛ ግርግዳ ኋላ ጠጋ ብትል ይለዋል አሉ። በሌላ ሐዲስ ላይ ደግሞ ተቆሙ ሰዓ አላ ሽራር الخلق ሰዓቲቷም የምትነሳው አሉ ቂያማ የሚቆመው ሸረኞች በሆኑ ሰዎች ላይ ነው አሉ። በዚህ አይነት ሁኔታ ሰዎች በፈሳድ ሰክረው ራሳቸውን በሳቱበት ወቅት ቂያማ ሊነሳ በጣም እጅግ በጣም አስገራሚ ክስተት ይከሰታል። ይህንንም ክስተት ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ሰተኽሩጁ ናር ፊ ሐድረሞት አንዲት እሳት ከሐድረሞት ከየመን ትወጣለች አሉ። ተሕሽሩ ናሰ ቀብለ ልቅያማ ከቅያማ በፊት ሰዎችን ከመላው ዓለም ሻም ዲመሽቅ ላይ ትሰበስባቸዋለች አሉ። ይህም ማለት እንግዲህ ይህች እሳት ሰዎች ወዳሉበት ከተማ መንደርና ቤት በመሄድ ሰዎችን ካሉበት በማፈናቀልና በማሳደድ ወደ ሻም ወይም ደመሽቅ ትመራቸዋለች። በዚያን ቀን እሳት ሰዎችን በምትሰበስብበት ቀን የሰው ልጅ ይህችን እሳት ፈርቶ ሕፃኑን ልጅ ሚስቱን ወላጆቹን እየጎተተ ከእሳት እየሸሸ ይሮጣል ማለት ነው። አሁን ሰዎች በበቅሎና በግመል ላይ በመሳፈር ይሸሻሉ። እሳት ምድራችን ላይ ከጫፍ እስከ ጫፍ ክብ ቅርጽ ሰርታ የሰውን ልጅ ከሁሉም አገርና ከተማ ወደ ሻም ዲመሽቅ ትነዳቸዋለች ማለት ነው። ይህም ማለት አሜሪካ፣ አፍሪካ፣ ዩሮፕ፣ አሲያ ያለውን ሁሉንም ወደ ሻም ትነዳዋለች ማለት ነው። ወተስቢሁ ማአሁም ሐይቱ አስበሁ ወተምሲ ማአሁም ሐይቱ አምሰው እሳቷም ያነጉበት ቦታ ታነጋለች፣ ያመሹበት ቦታ ታመሻለች አሉ። ምን ማለት ነው? ሰዎች አገራቸውን ለቀው ሲጓዙ መንገድ ላይ ደክሟቸው ከቆሙ እሳቷም ቆማ ትጠብቃቸዋለች፣ ባለችበት ትረጋለች። ጧት ሲነጋ እሳቷ ስትንቀሳቀስ ሁሉም ይንቀሳቀስና ከእንቅልፉ ተነስቶ መሮጥ ይጀምራል። በረሃ ውስጥ የፀሐዩ ሙቀት በርትቶ ጉዞ ሲያቆሙ ወይም መሽቶ ሲተኙ ከእንቅልፍ እስኪነሱ ድረስ እሳቷ ቆማ ትጠብቃቸዋለች ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ يتركون المدينة على خير كانت ሰዎች መዲነት المنوران خير ያለባት ምንም ነገር ሳይጎድላት ምንም ነገር ሳይበላሽ ለቀዋት ይወጣሉ አሉ። لا يغشيها الا الوافي የጫካ አውሬዎች ይሸፍኗታል ወይም ይሞሉባታል አሉ። መዲነት المنوራ በዛን ሰሞን የጫካ አውሬዎች ይሞሉባታል ማለት ነው። ወአኺሩ መን ይህሸር ራዒያን ሚን መውዚና በመጨረሻ ወደዚህ ቦታ የሚመሩት ወደ ዲመሽቅ ከመዲና አልሙነወራ ወጣ ብለው የሚኖሩ ሁለት ረኞች ናቸው አሉ። አሁን ወደ መዲና ሙነወራ ይመጣሉ። መዲናም እንደደረሱ አውሬዎችና በራሪዎች በስተውበት ያገኛሉ። መዲናንም ለቀዋት ወደ መሰብሰቢያ ቦታ ወደ ድመሽቅ ለመሄድ ጉዞ ሲጀምሩ ብዙም ሳይጓዙ ኸራ አላ ውጁሂሂማ መዲነቱል ሙነወራ ድንበር ላይ ቂያማ ቆሞ በፊታቸው ይደፋሉ አሉ። የዓለም ሰው ሁሉ ወደ አንድ ቦታ ተመርቶ ድመሽቅ ላይ ተሰብስቦ ካበቃ በኋላ ቀኑ ልክ የጁምዓ ቀን ሲሆን አላህ የመጀመሪያው ጥሩምባ እንዲነፋ ያዛል። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ قال صلى الله عليه وسلم كيف انعم እንዴት እደሰታለሁ እንዴት ዱንያ ላይ እደሰታለሁ እንዴት እዝናናለሁ እንዴት ልቤን ደስ ይለዋል አሉ። وقد التقم صاحب القرن قرن ጥሩምባውን የያዘው የጥሩምባው ባለቤት እስራፊልን ማለታቸው ነው። የጥሩምባው ባለቤት ጥሩምባውን ይዞት ሳለ አሉ። ወአስጋ ሰምዐሁ ይንተዝር አን ይዑመረ አን ይንፍኸ ፈይንፍኸ ጆሮን አቁሞ እየሰማ እየጠበቀ ነው ነፋተ ብሎ ለመንፋት። ወሐና ጀብሃተሁ ግንባሩ ወደ ታች አጎንብሷል ጥሩምባውን ሊነፋ አሉ። ሰሃባዎቹም እንዲህማ ከሆነ ምን እንበል ምን ይመክሩናል ምን ማለት ይሻላል በዚህ ጊዜ ብለው ረሱል ሰለላሁ ዐለይሂ ወሰለምን ይጠይቃሉ። قولوا حسبنا الله ونعم الوكيل توكلنا على الله حسبنا الله ونعم الوكيل بلو توكلنا على الله بلو አሏቸው። በዚ يوم الجمعه كان يوم القيامه ينسال ማለት ነው። ان ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم خير يوم طلعت عليه الشمس يوم الجمعه ፀሐይ የወጣበት ቀን ትልቁ ቀን መልካሙ ቀን በአላህ ዘንድ የተወደደው ቀን የውሙል ጁምዓ ነው አሉ። فيه خلق آدم آدم يوم القيامة ቀን ነው የተፈጠረው አሉ። وفيه أدخل الجنة جنة ውስጥ የገባው ጁምዓ ቀን ነው አሉ። وفيه أخرج منها ከጀነትም የተባረረው ጁምዓ ቀን ነው። ولا تقوم الساعة إلا يوم الجمعة ساعتيتوام جمعة كان بستقرأت قوم مالو رواه المسلم. بزي ليو جمعة كان قيامة يمي جمرو الله ملائكاون ترمباون اندينا فابميازب وقت سيهون يهم ترمبا صيحة ويم كاروك يمي السما جوهة مسلو يجمران. الله يهننم اسمل كتب القران لا سينغران ونفخ في الصور بترمباو ينفال فصائق من في السماوات ومن في الارض الا من شاء الله بسمايات وسط يالو فطورنا بمدر وسط يالو فطور كله الله ياشاو سيقر كلهم بدنغاطي يموتالو على الله ياشاو سيكر يميلون علماء سيفسروت هور العيننا جنة وستيالوت هور العيننا غلمان وين بل جنة تاچو يموتوت جنة يقبوت هزانات ناچو بلوان انجدي ملائكاو چمي موتالو هلوم فطور يموتال مالتنو يا ترنبا سننفا يه ترنبا سننفا مجمرا لاي سيسما በጣም ደካማ በሆነ ድምጽ ሲሆን ይህንንም ልብ ብሎ ለመጀመሪያ ጊዜ የሚሰማው አንድ ሰሃኑን ወይንም ድስቱን ሲጠግን የነበረ ሰው ነው ብለው ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። ይህም ሰው እንግዲህ እዚያው የሰማበት ቦታ ይሞታል። በዚህ አይነት ሁኔታ ይጀምርና ወዲያው ወዲያው ድምጹ የጎላ ሲመጣ የሚሰማውን ሰው በድንግ ጋጤ ይገላል ማለት ነው። رسول صلى الله عليه وسلم سنناغرو ولا تقوم النساء وقد نشر رجلان ثوبهما بينهما ساعتي توا تقوم عليكالو هل سووش چرق لقبايايو چرقون بمهالا چو زرگتاو قياما يمت عباچو نالو فلا يتبايعاني ولا يطوياني ገጂው ማይገዛም ሻጩ ማይሸጥም ሌላው ቀርቶ የዘረጉትን ጨርቅ ለማጠፍ እንኳን ጊዜ የላቸውም ቂያማ ወዲያው ይነሳባቸዋል ማለት ነው ሐዲሱም ሲቀጥል ሰው የወተቱን ከከብታ ልቦ ሳይጠጣ ይሞታል አሉ እንደዚሁ ደግሞ ሰው የእቃ አቅርቦ ውሃ ሊቀዳ ሲል ሳይቀዳው ይሞታል አሉ በፍጥነት በፍጥነት ተመጣለች ማለት ነው ولا تقوم النساء وقد رفع اكلته الى فمه سويو مغبون قرسو ودا افو لغورسو استقتو سايبلا ويم افو است سايكت قياما ينسابتالالو بزي عينت هوني تانجدي قياما ينسال مالتنو اسكاهن داينو انجدي بسمايم በምድርም ላይ ያሉ ፍጡራኖች በሙሉ ሞተው ጸጥ ብለዋል ከዚህ በኋላስ አላህ ምድርን ምን ያደርጋታል ባህርንስ ምን ያደርጋታል ሰማይንስ ምን ያደርጋታል ፀሐይና ጨረቃንስ ምን ያደርጋታል ሁለተኛው ስጥሩምባ ሲነፋ ምንድነው የሚከሰተው የዚህን ሁሉ መልስ ኢንሻአላህ ይጀላችሁ የምቀርበው يا الله فقدك هنا بميكت لو سامنتي هنال سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أدماج أتشاكين السلام عليكم ورحمة الله وبركاته بألفو سامنت مسيح الدجال انديب نبي الله عيسى الجندت أفاكة ملكة بوهلا كزيام سلا يأجوج ومأجوج مدر لا ملك اك مدر بفساد انداب بلا شواتنا بمج الرشام نبي الله عيسى نا مؤمنوج الله لمنو الله لمنا چون تقبلو الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أدماج أتشاكين السلام عليكم ورحمة الله وبركاته بكفل هيا هلت بألفوسا من درسات الله كنبي الله عيسى مموت بحالا هلوم يكياما ملكتن دتاينا سووشم يكياما من نسات إيتتبابك أسالة ከጊዜ በኋላ እየተዘናጉና እየተውት እንደመጡ ተመልክተናል በዚህ ጊዜ አላህ ሱብሃነሁ ወተዓላ እነዚያን በዲናቸው የጠኑትንና ዲናቸውን አጥብቀው ያዙትን ሰዎች ለስላሳ ንፋስ ከሰማይ አውርዶባቸው ያ ንፋስ የሙእሚኖች ባትስር እየገባች ወደ አላህ በሰላም ተወስዳቸው ነበር አሁን ምድር ላይ የቀረው እንግዲህ ካፊሩና ሙናፊቁ ብቻ ሲሆን እነዚህ ሰዎች ምድር ላይ ፈሳድ ሞልተዋት ነበር ከነዚህም ፈሳድ ውስጥ አንዱ ዚና መስራት ሲሆን ረሱል ሰለላሁ ዐለይሂ ወሰለም እንደነገሩን ወንድና ሴት መንገል ላይ እስከ መገናኘት ደርሰው ነበር ብለውናል ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም ቂያማ የምትነሳው ሸረኛ በሆኑ ሰዎች ላይ ነው ያሉት። ቂያማ የሚነሳው ሰዎች ቤታቸው ተቀምጠው ሳይሆን አላህ በሚያስገርም ሁኔታ ከየመን በመተነሳው እሳ ሰዎችን በሙሉ ከመንደራቸው ከከተማቸው አፈናቅላ አሳዳ ወደ ዲመሽቅ ተመራቸውና ሁሉም የዓለም ህዝብ በአንድ ቦታ ላይ በዲመሽቅ ላይ እንደተሰበሰቡ አላህ እስራፊልን ጥሩምባውን እንዲነፋ ያዘዋል። የቂያማ መቀስቀሻ ጥሩምባ የሚነፋው ቁርአን፣ ሰላት፣ ሲያም፣ ሰደቃ፣ ሐጅ ወይም ካዕባ በምድር ላይ በጠፋበት በምድር ላይ አንድ ሰው እንኳን አላህ በማይልበት ቀን አላህን የሚጠራ ሰው በሌለበት በዚያን ቀን ጁምዓ ቀን ሲሆን ይህ ጥሩምባ ሲነፋ መጀመሪያ ላይ ከሩቅ እንደሚሰማ ጩኸት ሆኖ ይጀምራል። ከሩቅም ሆኖ ድምፁን የሰሙ ሰዎች በድንጋጤ ይሞታሉ። አሁን ድምፁ እየጎላ በመጣ ቁጥር የበለጠ ሰዎች እየሞቱ በመጨረሻም ሰዎችና እንስሶች ከምድር ላይ ይጠፋሉ። አንድ የሰው ልጅ ምድር ላይ አይተርፍም፣ በሰማይ ላይ ያሉትን ፍጡራን ይሞታሉ ማለት ነው። በሰማይም በምድርም ሁሉም ሞቶ አላህ ብቻ ይቀራል። ኩሉ መን ዓለይሃ ፋን፣ ምድር ላይ ያለ በሙሉ ጠፊ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ የጥበብና የልግስና ባለቤት የሆነው የጌታ ፊትም ይቀራል አለ። በዚህ ጊዜ አላህ ምድርንና ሰማይን እንዳልነበረ ያደርጋታል። ኢዘ ሸምሱ ኩውረት፣ ፀሐይ ስትጠቀለል። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ፀሐይ ሮጣ ሮጣ የአላህ ዙፋን ስር ታርፍና ስጁድ በማድረግ ትረጋለች አሉ። ወኢዘ ንጁም እንከደረት፣ ከዋክብቶች ተበታትነው ብርሃናቸው ሲጠፋ አለ። ወኢዘ ልጅባሉ ሱይረት፣ ተራራው ሲናድ። ወኢዘ ልእሻሩ ዑጢለት፣ ያረገዘችው ግመል ማንም ሳይፈልጋት ሲቀር አለ ስብሓን ወተዓላ። በረሱል ሰለላሁ ዐለይሂ ወሰለም ዘመን በአረቦች ዘንድ ያረገዘች ግመል ብርቅና ድንቅ የሆነች ነገር ስለሆነች በጣም ውድና የሚንከባከቧት ከብት ነች። ጥሩምባው ግን ሲነፋ ይችን ያረገዘችውን ግመል ማንም ሰው ዞር ብሎ አያያትም አሉ። ወኢዘ ልውሑሹ ሁሽረት፣ አውሬዎች በሚሰበሰቡበት ጊዜ። ወኢዘ ልቢሃሩ ሱጅረት፣ ባህሮች በእሳት በሚቀጣጠሉበት ቀን። ወኢዘ ልመውደቱ ሱኢለት፣ በሕይወት የተቀበረችዋም ሴት ልጅ በጠየቀች ጊዜ። አሁንም ረሱል ሰለላሁ ዐለይሂ ወሰለም ተልከው ከመምጣታቸው በፊት በጃህልያ ጊዜ አረቦች ሴት ልጅን እንደ ነውርና ክፋት ነበር የሚያዩት። ሴት ልጅ ስትወለድላቸው አራትና አምስት ዓመታት እስኪሆናቸው ይጠብቁና ከቤት ራቅ አድርገው ይዘዋቸው ሄደው ከነ ሕይወታቸው ይቀብሯቸው ነበር። በዚህን ጊዜ በዚህ ቀን ቢአይ ዘንብን ቁትለት፣ በምን ወንጀል ተገደልኩ ብላ ትጠይቃለች። ወኢዘ ጽሑፉ ንሽረት፣ የሰዎችን ሥራ የሚገልጹ ጽሑፎች በሚዘረጉበት ቀን አለ ስብሓን ወተዓላ። በሌላ አያ ላይ ደግሞ ኢዘ ሰማኡ እንፈጠረት፣ ሰማይ በተሰነጠቀችበት ጊዜ። ወኢዘ ልከዋኪቡ እንተፈረት፣ ከዋክብቶች በሚበታተኑበት ቀን አለ። ከዋክብቶች እንግዲህ ከሰማይ ወደ ባህር ውስጥ እየወደቁ ባህርን በእሳት በማፈንዳት ያቀጣጥሉታል ማለት ነው። ወኢዘ ልቢሃሩ ፉጅረት፣ ባህሮች በሚፈነዱበት ቀን። ወኢዘ ልቁቡሩ ቡእሲረት፣ መቃብሮችን በተገለባበጡበት ጊዜና ሙታኖች ከውስጧ በወጡበት ቀን። ኢዘ ሰማኡ እንሸቀት፣ ሰማይ በተቀደደች ጊዜ። ወአዚነት ሊረቢሃ ወሁቀት፣ ለጌታዋም ትእዛዝ በሰማች ጊዜ ልትሰማም ይገባታል አለ። ወኢዘ ልአርዱ ሙደት፣ ምድርም በተለጠጠች ጊዜ። ወአልቀት ማ ፊሃ ወተኸለት፣ በውስጧ ያለውንም ሁሉ በጣለችና ባዶ በሆነችበት ጊዜ። وأذنت لربها وحقت لقيتهم بس ماش كذي مسمات ميقباتهال الله بزيانة هنيتا مدرننا سماين كات أفانا اندالنا ببركة درقات بوهلا بزي كذي الله سبحانه وتعالى يمتعنا مدرننا سماين بأجوست إيزا جوال وما قدر الله حق قدره اللهن يميقباون كبرنا أملكاكت ألسطوتم والأرض جميعا قبضته يوم القيامة مدر بملو بأجو تيازالج والسماوات مطويات بيمينه سمايم بكأنو بكل تتكاللالج على سبحانه وتعالى أما يشركون الله سبحانه وتعالى كم يشاركو بتنقر يتقرانو على الله مدرنا سماين بزيانة هنيتا كاود دماء چوبو هلانا بأجو كيازا چوبو هلا مدعراتنا مفكري جمرال أن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم يقبض الله الأرض يوم القيامة الله مريت بأجو يزاتنا ويطوي السماء بيمينه ثم يقول سباتون سماياو توش بك أنيو ياتفاتنا أنا الملك فأين ملوك الأرض إنيني نقصو يتهلو مدلا ينبرو نقصو چلالالو أنا الجبار إنيني حيالو أنا المتكبر إنيني كرات يمكبان أين الجبارون يتهلو دنيا لا حيالنا نيالو أين المتكبرون يتعلوا الدنيا لا يسكروا ينبروا تبلو الله يتأيكال بليلة حديث لاي رسول صلى الله عليه وسلم من بلاي هنا وما قدر الله حق قدره الله يمي قباون كبرنا أم ملكاكة تالسطوتم يمي لون يا الله ننكس أنببنا والأرض جميعا قبضته يوم القيامة مدر بملو بأجو تيازالج والسماوات مطويات بيمينه سماين بك أنيو بكل تتك اللالالج سبحانه وتعالى أما يشركون الله سبحانه وتعالى كم يشارك بثنقر تأرى قالوا بهلا رسول صلى الله عليه وسلم قتلهم سناقروا يمجد الرب عز وجل نفسه فيقول الله راس ما ودس جمرنا أنا الجبار إنين حيالو أنا المتكبر إنين كرات يمكبان أنا الملك إنين نقصو أنا العزيز إنين الشنافي أنا الكريم إنين لقاش إيالا راسون يا ودسال بلو إيتناقرو سال يا رسول صلى الله عليه وسلم مسجد وست بتعم يمياسرنا قطنا قرتك السدا رسول صلى الله عليه وسلم يهنن حديث جمرو اسكيش الرسو درس يقومو بت منبر من قد جمرو بتعم بسوبت سال ين حديث يزقبوت عبد الله ابن عمر دنجيش علو أساكت هو برسول الله منبر رسول صلى الله عليه وسلم يزولي ودك نوي اسكمال الدرس قالو إخواني وأخواتي با الله زند عند رسول صلى الله عليه وسلم ما نمسى بوتا يتسطو يلم الله رسول صلى الله عليه وسلم انديت اندود دادا چونا انديت كهلوم يسو لج كفن دادا رقا چونا قالن هونوم يسو حيال الناس النقرنا بتلي يه حديث لاي رسول صلى الله عليه وسلم يقومو بت منبرن قوان ارسا چون ميازال چالي چم تنكت اكتاج الله بند زيانة هنيتا مدرن الناس ماين بأجو جيزو كفكر بوهالا لأربا ياكو ياتالالو صحاباو چم بمجمراو نابهو لتنياو ترنبا محكل ياللون جيزي أبو هريران ستأيكو قالوا يا أبا هريرا أربعون يوما አባ ሁረይራ ምድርና ሰማይ እንደዚህ የምትቀራው ሁለተኛው ጥሩምባ ሳይነፋ በሁለቱ መካከል ያለው ርቀት 40 ቀናት ይሆናል ወይ ብለው ሲጠይቁ قال ابيت عللم بلو ابو هريره تناገሩ قالوا 40 شهرا 40 ورات نو ወይ ብለው ሲጠይቁ قال ابيت عللم مالو قالوا 40 سنه 40 አመታት ነው ወይ ብለው ሲጠይቁ قال ابيت عللم مالو ይህ ማለት ምን ማለት ነው? ረሱል ሰለላሁ ዐለይሂ ወሰለም ይህን ሐዲስ ሲናገሩ በመጀመሪያውና በሁለተኛው ጥሩምባ መካከል ያለው ልዩነት 40 ነው ያሉት እንጂ 40 ቀን ይሁን 40 ወራት ይሁን 40 አመታት ይሁን አልተናገሩም ማለት ነው። ከዚህ በኋላ ከሞት በኋላ መነሳት ይከተላል። ይህ ማለት ባዕት አላህ እስራፊልን ከሞት ይቀሰቅሰውና ሁለተኛውን ጥሩምባ ነፋ ይለዋል። ثم نفخ فيه اخرى فاذا هم قيام ينظرون ሁለተኛው ጥሩምባ ሲነፋ ሰዎች ከሞት ተነስተው ይመለከታሉ። ونفخ في الصور فاذا هم من الاجداث الى ربهم ينسلون በጥሩምባው ሚነፋል አለ سبحانه وتعالى ወዲያውንም እነርሱ ከመቃብሮቻቸው ወደ ጌታቸው በፍጥነት ይገሰግሳሉ። قالوا يا ويلنا من بعثنا من مرقدنا ካፍሮችም ወይ ጉዳችን ከመኝታችን ማን ነው የቀሰቀሰን ብለው ይጠይቃሉ። ሙእሚኖችም ሲመልሱላቸው هذا ما وعد الرحمن وصدق المرسلون ይህ ያ አዛኝ ጌታችን የቀጠረን ነው መልእክተኞቹም እውነተኞች ናቸው የነገሩን እውነት ነው ይላሉ አሉ። إن كانت إلا صيحة واحدة فإذا هم جميع لدينا محضرون ارصع عندي تشوهت انجي ليلة يدلچم ودياونم اند سموات انرسو انيا زند يمسبسبونا انيا فيت يميقربو يهونالو على ويوم يحشرهم كأن لم يلبثوا إلا ساعة من النهار ያንን ቀን የሰበሰባቸው ጊዜ ዱንያ ላይ ከአንድ ቀን ውስጥ ጥቂት ሰዓታቶችን ብቻ የቆዩ ያህል ነው የሚሰማቸው አለ። ይህም ማለት ጥሩምባው ተነፍቶ ሲነሱ አንድ ሰው ዱንያ ላይ ተኝቶ ከእንቅልፉ እንደተነሳ ሰው ነው የሚነሱት ማለት ነው። እንዴት ነው ሰዎች ከመቃብራቸው የሚነሱት? ሰዎች ሞተው ሲቀበሩ ስጋቸው አጥንታቸው አፈር ሆኖ ቀብር ውስጥ የሚቀረው አንድ አጥንት አለ። ይህም አጥንት በጣም ትንሽ የሆነና ምንም ቢሆን ምንም ቢደረግ የማይጠፋ አጥንት ነው። አላህ ሰዎችን ከቀብር ሲቀሰቅሳቸው በጣም በሚያስገርም ጥበብ ነው። وهو الذي يرسل الرياح بشرا بين يدي رحمته እርሱም ከራህመቱ የተነሳ ከዝናብ በፊት አብሳሪ የሆነው ምልክት ዳመናን የሚልከው እሱ ነው። حتى اذا اقلت سحابا ثقالا سقناه لبلد ميت ከባድ ደመናዎችንም በተሸከሙ ጊዜ ወደ ሞተችው ሀገር እንደዋለን አለ። ያንን ውሃ የቋጠረ ደመና ወደ ሞተው ሀገር እንደዋለን አለ። فأنزلنا به الماء فأخرجنا به من كل الثمرات بأرسم وحن النور دالن كهلهم فرافري النابك لالن على الزلان قد يسمو كذلك نخرج الموتى لعلكم تذكرون اندزيو تقن الزبو زند موتاننم كاك أبريا مننا موتاو بزيو عينت من قدنو عليه رسول صلى الله عليه وسلم يهنن آية سيابرا رولن ثم ينزل الله من السماء ماء فينبتون كما ينبت البقل كزيام الله كسماء وحايا وردنا تكلن دمي بقله هلو يسول الجم كمريت وست إيبك علي وطال وليس من الإنسان شيء إلا يبلى إلا عظاما واحدا كسول جم هلوم نقر ودمو عفر هونو يميت أفاو عند أطنت بيتشانو عالو وهو عجب الزنب أرسوم عجب الزنب بالالالو ومنه يركب الخلق يوم القيامة يسول جم تملسو يمي بقلو كرسو نوالو مجمرا كابروست امي وطاو نبياتنا عليه الصلاة والسلام سيهونو أن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم أنا سيد ولد آدم يوم القيامة إني يا آدم لجوش يبلعيني على كانين يالو وأول من ينشق عنه القبر إني قبر كم مكفت الله شوست يمجمر عنين يالو وأول الشافع مجمر شفاعة يما درقنين يالو الله بزيقزي أدس مريت هاتي هاتي هل تسربت دم يالفسسبت أدس مريتنا أدس سماي فترة المالتنا يوم تبدل الأرض غير الأرض والسماوات مدر بليلة مدر يمتو اللوات أبت سماياتم اندزه وبرزوا لله الواحد القهار عند أشنا في لهون اللهم فطوران هلو اجمسة أبتك أن أستاوس على سبحانه وتعالى سوش بزيانة نيتاك أبري يتنسو إي يتبازو ودى أرض المحشر ودى مسب سبع مدر يقواز على مالتنا خش عن أبصارهم يخرجون من الأجداث كأنهم جراد منتشر إن الزاك هاديوج تواردو تنانسو عيناتشون سبرو كاك أبروست سيوتو عند تبتعتنا عن بتاهونونو على سبحانه وتعالى منم يهون يا الله فطور يسوليج ملائكاوج حتى انسساوج عراويتوج سيكرو يسبسبونا الله في تيكو مالو لزهمنو وإذا الوحوشو هشرت عوريوج بمسبسبو بكنا على الله سوش كاك أبرسيوتو بدنيا لاي إنّا تاچون دولّد تشاچو هونو راكو تاچون هونو ودى أرض المحشر يميهدوت يهنن ما اسم الكتو رسول صلى الله عليه وسلم سنناقرو عن ابن عباس رضي الله عنهما قال قام فينا رسول الله صلى الله عليه وسلم بموعزة فقال رسول صلى الله عليه وسلم عندك أن قومنا مكراچون سلقسونالو أيها الناس إنكم محشورون إلى الله تعالى هفاة عراة غلا إن أنت سويت هوي ودى الله يمت السبسبوت بعد أقراتشهن راك أتاتشهن سات قرزون وعلو يهن حديث الناتاتشن سيدة عائشة سمتا رسول صلى الله عليه وسلم ستتأيك يا رسول الله الرجل والنساء ينظر بعضهم إلى بعض يا رسول الله وندوش الناسي تشراك وطاچون عند بوتا تدبالكو ارس بأرس تايا اللوي بمال التأيكج يا عائشة الأمر أشد أن ينظر بعضهم إلى بعض قدايو سو ارس بأرس كما التايتو يكفى ويم يبرتانو علنا لكل امرئ منهم يومئذ شأن يغنيه لسولج ياننك أن يراسو قد يبقى عليه ملون يا الله أنك أذكر الله ألا وإن أول الخلائق يكسى يوم القيامة إبراهيم عليه السلام كسولجو تشلو مجمّر يا سونته بجأرك أمي الشرفنو إبراهيم عليه السلام نعلو كزام الله نبياته صديقه شهيده بمج الرشام مؤمنوشن بيت رايا لبسات شوال راكوتات شوال لبزوك زي يميك ويوتنا يمي شفنوت سكايلا يمي هونوت كافروشن منافقوشن عجو إخواني واخواتي يزين أسقرامي يوم القيامة تأينت إن شاء الله بمج أسامنتن قد تلالن والسلام عليكم ورحمة الله وبركاته. الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. بكفل حياة درسات لاي بعث ويم كقبر سلم النساتنا سلا حشر ويم الله في تلمكم يفطرانوش مسب سبن بتملكت زارين بمكتل درساتنا ننجمرا لمالتنا قياما سيقوم የመጀመሪያ ጥሩምባ ይነፋና በሰማይም ሆነ በምድር የሚኖሩ ፍጡራን እንዲሁም መላእክቶች ሁሉ ሳይቀሩ ይሞታሉ ማለት ነው። በዚህ ጊዜ አላህ ሰባት ነገሮችን እንዳለ ይተዋቸዋል። የመጀመሪያው ጀነት ነው። ጀነትን እንዳለ ይተዋል። አናር የጀሃነም እሳትንም እንዳለ ይተዋታል ማለት ነው። አላህ ሱብሃነሁ ወተዓላ ሁሉንም ነገር የጻፈበት ኪታብ አልቀለም በእር አልአርሽ ዙፋኑን አልኩርሲ ወንበርና የመጨረሻው ሰባተኛው አጅብ ዘነብ የሰው ልጅ ከተቀበረ በኋላ አጥንቱ ተፈረካክሶ አፈር ከሆነ በኋላ ከጀርባ አጥንቱ ላይ የምትቀረው አንድ ትንሽ አጥንት ናት ማለት ነው። የሰው ልጅ እንደገና ከሞት ሊነሳ ሲል የሚበቅለውና አጥንቱና ስጋው የሚመለስለት ከዚህ ትንሽ አጥንት በመነሳት ነው። ስለዚህ ሰዎች ቀብራቸው ቢመሰቃቀል፣ ሰዎች ተደራርበው ቢቀበሩ፣ አጥንታቸው ድንገት ቢደበላለቅ ይህች ትንሽ አጥንት አጅብ ዘነብ የምትባለው እንግዲህ የማን እንደሆነች አላህ ስለሚያውቅ ምንም አይነሰተ ሳይፈጠር አላህ ሁላችንንም ከቀብር ያነሳናል ማለት ነው። وفي حديث ابي هريره الله سبحانه وتعالى اسرافيلን ከሞት ይቀሰቀሰውና ጥሩምባውን እንዲነፋ ያዘውና በሰማይና በምድር ያሉ ፍጡራን በሙሉ ይሞታሉ። በዚህ ጊዜ መልአክ ሞት ወደ ሀያሉ አላህ ይመጣና አላህ ሁሉንም አዋቂ የሆነው መልአክ ሞትን ሲጠይቀው ያ መልአክ ሞት هل بقي احد على ظهر الارض ያ መልአክ ሞት አንድ ሰው ምድር ላይ የቀረ አለ ወይ ብሎ ይጠይቀዋል። አላህ ይሄንንም ያወቀ ነው የሚጠይቀው ማለት ነው። መልአክ ሞትም ሲመልስለት قد مات اهل السماء والارض الا من شئت ጌታዬ ሆይ በሰማይና በምድር ያሉ ፍጡራኖች ሞተዋል፣ ሁሉም ሞተዋል። አንተ ካሻህ በስተቀር አንተ ከተውካቸው በስተቀር ሁሉም ሞተዋል ይላል። ያ ረቢ በቀይተ አንተ الحي الذي لا تموت ጌታዬ ሆይ አንተ የማትሞተው የዘላለም ህያው የሆንከው አንተው ብቻ ነህ የቀረኸው ይለዋል። ወበቂያ ሐመለቱ العرش ጌታዬ ሆይ አርሽን ወይም ዙፋንህን የተሸከመው መላእክት ቀርቷል ይላል። ወበቂየ ጅብሪል ወሚካኤል ወእስራፊል ወበቂት አና ጅብሪል ሚካኤል እስራፊልና እኔ ነኝ የቀረሁት በማለት ይመልሳል። አላህም ያሻውን ሰሪ ስለሆነ فيقول الله عز وجل ليموت جبريل وميكائيل وحملة العرش جبريلم ميكائيلم اسرافيلم عرشنم يتشكموا ملائكة سايكر اندي موتوا بمالت الله ملك الموت يعزال. اخواني واخواتي ملك الموت النزين تلالك ملائكة وج اندي تادرقونو يمي قلاتشو اندي تادرقونو نفساتشو نمي وستو የነዚህም መላእክቶች ትልቅነታቸው ምን ያህል እንደሆነ ምን የምናቀው ነገር አለ? ሱብሃንአላህ። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ሰይድና ጅብሪልን ሲሉት ያ ጅብሪል ሁሌ ስትመጣልኝ አሉ በተለየ መልክና ቅርጽ ነው አብዛኛውን ጊዜ የምትመጣብኝ በሰው መልክ ተመስለህ ተመጣለህ ያ ጅብሪል እስቲ አላህ በፈጠረህ መልኩ በሐቂቃው ለአንድ አፍታ እንኳን ቢሆን ታየኝ ብለው ይጠይቁታል ሰይድና ጅብሪልም ላ ተስተጢዕ ያ ሙሐመድ እኔን ማየት አትችልም ይላል የሰይድና ጅብሪልን መልስ አላህ ከሰብዓ ሰማዋት ሰምቶ ያ ጅብሪል ላ ተሩዱ አምራ ለሐቢቢ ሙሐመድ عليه الصلاة والسلام يا وداجين محمدن طلب ويم طياقي ام بي انداتل تازازو بلو يعزوال سيدنا جبريل لرسول صلى الله عليه وسلم يا محمد كبيته وته ود بقي يميبالو قبر لا يتغني بلو يطيقاچوال يهي بقي يميبالو قبر حج ادرغاچو سوچ وينم زياره ادرغاچو سوچ አብሮ እንግዲህ ከረሱል ሰለላሁ ዐለይሂ ወሰለም መስጂድ ከሐረሙ 100 ሜትር ርቆ ይገኛል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እዛ የተባሉት ቦታ ሲገኙ አይን አይቶት እንኳን ማመን የማይቻል እጅግ አስገራሚ ነገር ያያሉ። የሰው ልጅ አስቦት የማይገልጸው እጅግ በጣም ግዙፍ የሆነ ነገር ከፊታቸው ይቆማል ማለት ነው። ሰይድና ጅብሪል ወደ እውነተኛ ተፈጥሯቸው ተቀይረው ለረሱል ሰለላሁ ዐለይሂ ወሰለም ሲታዩአቸው የግራና የቀኙ ክንፎች በመስራቅ የፀሐይ መውጫ በመዕራብ ደግሞ የፀሐይ መግቢያ ሙሉ ለሙሉ ጋረደው። ረሱል ሰለላሁ ዐለይሂ ወሰለም ወደ ሰማይ ቀና ብለው ፊቱን ሊያዩ ቢሞክሩ የሰይድና ጅብሪል ራስ ያንን ሰማያዊ ሰማይ ሰንጥቆ ዘልቆ ርቆ ስለነበር ራሱን ማየት ተሳናቸው። እግሩ ደግሞ ወደ ታች ወርዶ መሬት ላይ በማረፋንታ ምድርንም እንዲስር ሰዶ በመቆሙ እግሩ ያረፈበትን ቦታ ማየት ይሳናቸዋል። ረሱል ሰለላሁ ዐለይሂ ወሰለም ይህንን ካዩ በኋላ ጅብሪል በሰው መልክ ተቀይሮ መጥቶ ያ ሙሐመድ عليه الصلاة والسلام እኔን ከእስራፊልና ከሚካኤል ጋር ብታወዳድረኝ ደግሞ እኔ ከነርሱ ከማነሴ የተነሳ መሬት ላይ እንደወደቀ ቀለበት ነው የምታየው አለ። ولو تراهما يا رسول الله على قتلوا سنناكر وقد تساغرا خشية من الله عز وجل حتى يسيرا كالعصفور الصغيرة يا رسول الله ميكائيلنا إسرافيلن الله فيت سيقربو بتاياچو على كا الله فراچا يتنسى من منو عند تنش وف ياكلالو بلو علاچو اخواني واخواتي انزي تعالالاق ملائكاوچ من ياهل غزوف اندهونو مگمت تشلالاچو مالتنو اهم ملك الموت حامل الارشن ሰይድና ጅብሪልን ሚካኤልና እስራፊልን እንደታዘዘው ሩሃቸውን ከወሰደ በኋላ አሁንም ወደ አላህ በጣም በመተናነስና በማጎብደድ ወደ አላህ ይመጣል ማለት ነው። فيقول الله عز وجل هل بقي من خلقي احد يا ملك الموت يا ملك الموت كفطوراني بهوت يقرى على بمالتي يطيقان فيقول ما بقي من خلقك احد الا انا ملك الموت كفطرانوچه كني بستقر مانم مالقرم بمالت يملسال بزي غزي ملك الموت كاباتاچن ادم جمرو اسكاون درس يفطران النفس سيوست قويتو زاري الله يهچم موت انتم قمسات يلوال فيقول له المولى عز وجل مت يا ملك الموت يا ملك الموت انت مموت علبه موت يلوال ملك الموت راسن كجدله بحالا الله متارات يجمرال لمن الملك اليوم لما انه غزاته زاري كنت عن الله وابقى عن الله اني الله نبرك ለዘላለምም አላህ ሆኜ ቀራለሁ አነ አላሁ ላ ኢላሃ ኢላ አነ እኔ አላህ ነኝ ከኔ ሌላ ጌታ የለም። አይነ አልሙሉክ የታሉ የዱንያ ላይ ንጉሶች? አይነ አህሉል ሙልክ ግዛት የነበራቸው ንጉሶች የታሉ? አይነ አህሉል ጀበሩት ሀያል ነን ሲሉ የነበሩ የታሉ? እያለ ከፎከረ በኋላ ምድርና ሰማይን እንዳልነበረ አድርጎ ያወድማቸዋል። ተራራውን ይንደዋል። እንደ ተነደፈ ሱፍ ሆኖ በአየር ላይ ይንሳፈፋል። ፀሐይ ከአላህ አርሽ ስር ገብታ ስጁድ ታደርጋለች። ከዋክብቶች ይበታተኑና ወደ ባህር ይወድቃሉ። በዚህ የተነሳ በምድር ላይ ያሉ ባህሮች በሙሉ እሳት ተቀጣጥሎባቸው ይፈነዳሉ ማለት ነው። ሰባቱም ሰማያቶች ይቀዳደዱና ይተጣጠፋሉ። በዚህ ጊዜ አላህ መጥቶ ምድርን በግራ ይዞ ሰማይን ደግሞ በቀኝ ይዝና እንደገና ራሱን ካወደሰ በኋላ አላህ ሁሉንም ነገር ለአርባ ይተወዋል። ባለፈው ሳምንት እንዳየነው እንግዲህ ሐዲሱ የተነገረን ለአርባ ይተወዋል ነው የተባለው። ለአርባ ቀናት ይሁን አይታወቅም። ለአርባ ወራት ይሁን አይታወቅም። ለአርባ ዓመታት ይሁን አይታወቅም። ረሱል ሰለላሁ ዐለይሂ ወሰለም ያሉት አላህ ሁሉንም ነገር እንደዛው የሚተወው ለአርባ ነው ብለው ነው ዝም ያሉት። ከዚያም እንግዲህ አላህ እስራፊልን ከቀብር ይቀሰቅሰውና ሁለተኛውን ጥሩምባ እንዲነፋ ያዛል። ይህ እንግዲህ ባዕትን ከቀብር መነሳትንና ሐሽርን ወደ አላህ ፊት መሰብሰብን የሚያመለክት ጥሪ ነው። አላህ በቁርአኑ ላይ እንግዲህ ወኑፊኸ ፊሱር ፈኢዛ ሁም ሚነል አጅዳት ኢላ ረቢሂም የንሲሉን። ጥሩምባይቱም ስትነፋ ሰዎች ከቀብራቸው ውስጥ በመውጣት ወደ ጌታቸው በፍጥነት ይገሰግሳሉ አለ ሱብሓነሁ ወተዓላ። ሁለተኛው ጥሩምባ እንደተነፋ አላህ በጥበቡ ዝናብ ከሰማይ ያወርድና ከዚያም ልክ ተክል መሬት ውስጥ በቅሎ ወደ ላይ ብቅ እንደሚለው ሁሉ የሰው ልጅም እንደዚሁ እንደ ተክል በቅሎ ከቀብር ውስጥ ይወጣል ማለት ነው። አላህ እንግዲህ በቁርአኑ ላይ በተደጋጋሚ እውነተኛውን ተክል እንዴት አድርጎ የሞተው መሬት ላይ ዝናብ ካወረደ በኋላ ተክሉን እንዴት እንደሚያበቅለው ከነገረን በኋላ ወከዛሊከ ቱኽረጁን ብሎ ነግሮናል ማለት ነው። አሁንም የውመል ቂያማ ቀን እንግዲህ እንደ ተክል ሆነን ነው ከቀብር ውስጥ የምንወጣው ማለት ነው። የተቀረውን የሰውን ልጅ አጥንትና ስጋ አጅብ ዘነብ ተብሎ በሚጠራው ትንሽ አጥንት ላይ ይጀምርና ሙሉ አካሉን ይመልስለታል ማለት ነው። ከዚህ በኋላ ሰዎች ከቀብር ውስጥ መውጣት ይጀምራሉ። ይህንንም አስመልክቶ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ አነ አወሉ መን ተንሸቁ አንሁ ልአርዱ የውመል ቅያማ፣ የውመል ቅያማ ቀን መጀመሪያ ቀብር የሚከፈትለት እኔ ነኝ አሉ። ወአነ ሰይዱ ወለዲ አደም ወላ ፈኽር፣ እኔ የአደም ልጆች የበላይም ነኝ ኩራት የለም አሉ። ወአወሉ መን የርካዕ ወየስጁድ ታሕተ አርሽ ራሕማን ወላ ፈኽር፣ መጀመሪያ አርሽ ስር ገብቶ ርኩ እና ስጁድ የሚያደርገው እኔ ነኝ ኩራት የለም አሉ። ወአወሉ ሻፊዕን ሙሸፋዕ ወላ ፈኽር፣ እኔ መጀመሪያ ሸፋዓ የማደርግ ነኝ ኩራት የለም አሉ። ወአነ ሰይዱ ልአወሊን ወልአኽሪን ወኻተመ ልአንቢያኢ ወልሙርሰሊን፣ እኔ የመጀመሪያዎቹና የመጨረሻዎቹ የበላይ የሆንኩ ነኝ፣ የነቢያቶችና የሩሱሎች መደምደሚያ መጨረሻ ነኝ አሉ። በሌላ ሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከቀብራቸው ሲወጡ አቀባበል የሚያደርጉላቸው ሰይድና ጅብሪል ናቸው። በዚህ ላይ ተጨማሪ እንግዲህ إن سبعون ألفا من الملائكة تشرف بلقاء رسول الله وهو قائم من قبره. رسول صلى الله عليه وسلم كقبرات شوات توسيقومو ሰባ ሺ መላኢካዎች ናቸው አቀባበል የሚያደርጉላቸው አሉ አለይሂ ሰላቱ ወሰላም። አሁን ረሱል ሰለላሁ ዐለይሂ ወሰለም ከቀብራቸው ውስጥ ወጥተው እንደቆሙ ወደ ሰይድና ጅብሪል ዞር ብለው አንድ ጥያቄ ይጠይቁታል ማለት ነው። اخواني واخواتي እስቲ ስታስቡት ስለምን የሚጠይቁት ይመስሉታል? በዚህ በዳር አልአኺራ አራተኛ ወይም አምስተኛው ክፍል ስለ የረሱል ሰለላሁ ዐለይሂ ወሰለም ያአማማት አኳሃን درس ላይ የሰማችሁትን ታስታውሱ ከሆነ ሰይድና ጅብሪል ረሱል ሰለላሁ ዐለይሂ ወሰለም ለመለከ الموت ትቶ ከመሄዱ በፊት ሞት አፋፍ ላይ ሆነው እንደዚሁ አንድ ጥያቄ ጠይቀው ነበር። ያ ጅብሪል መል ኡመቲ ሚን ባዕዲ ያ ጅብሪል ከኔ በኋላ ለኡመቴ ማን ነው የሚሆነው ብለው ነበር የጠየቁት። አሁንም ከቀብር ወጥተው የመጀመሪያው ጥያቄያቸው ያ ጅብሪል ከይፈ ሃሉ ኡመቲ ያ ጅብሪል የኡመቴ ሃል እንዴት ነው ኡመቴ እንዴት ሆኗል በማለት ተጨንቀው ይጠይቃሉ ማለት ነው። عليه الصلاة والسلام اخواني واخواتي ستقوموا ستقمتوا ستهدوا ستنيو رسول صلى الله عليه وسلم لاي صلوات ماوردن اياقوموا الساچو لنيا بلو اندزي چنك علو مالتنو اهون سووش كقبر سيوطو ملكاچونا يسونت يزتاچو يقيرال مالتنو يبعث الناس يوم القيامة على سورة آدم 60 زراعا في السماء سوش كقبر سنسو يوم القيامة كان رسول صلى الله عليه وسلم سنناغرو انجدي سوش كقبر سنسو يوم القيامة كان بآدم مثل هونو نو يمنسوت سلسا كند رزمت نورو اچونو كقبر يمنسوتالو سلسا كند انجدي ود متر سيقير 45 متر رزمت مالتنو ሰዎች ከቀብር ሲወጡ እንግዲህ በሶስት አይነት አኳሃን ወጥተው ነው ወደ አርድል ማህሽር የሚሄዱት። ሩክባነን ተሳፍረው እነዚህ እንግዲህ በዲናቸው በኢማናቸው አላህ የወደደላቸው ሰዎች ናቸው። አላህ ከነሱ ውስጥ አንዱ ያድርገን። ወሙሻት በእግራቸው ወደ አርድል ማህሽር የሚሄዱ አሉ ማለት ነው። በእግራቸው የሚሄዱት ሀያታቸው በማዕሲያና በጣዓ የተደባለቀ ናቸው ይባላል። ወዓላ ውጁሂሂም በፊታቸው የሚሄዱት ሰዎች ደግሞ ካፊሮች ናቸው ማለት ነው። አላህ ይህንን ማስመልክቶ ቁርአኑ ላይ ሲነግረን الذين يحشرون على وجوههم الى جهنم اولئك شر مكانا وعضل سبيلا እነዚህ በፊታቸው ተጎትተው ወደ ጀሃነም የሚወሰዱት እነዚህ ሰዎች ደረጃቸውና ቦታቸው መጥፎ ሸር የሆነና መንገዳቸውን የሳቱ ወይም መንገዳቸው የጠፋባቸው ናቸው አለ ሱብሃነሁ ወተዓላ። ሰሃባዎቹም ይህን በሰሙበት ጊዜ ተገረሙና ረሱል ሰለላሁ ዐለይሂ ወሰለም ሲጠይቁ كيف يمشون على وجوههم يا رسول الله እንዴት ሆነው ነው በፊታቸው የሚሄዱት በማለት ይጠይቃሉ። ረሱል ሰለላሁ ዐለይሂ ወሰለም ሲመልሱ الذي امشاهم على ارجلهم سوف يمشيهم على وجوههم በእግራቸው ያስኬዳቸው በፊታቸው ሊያስኬዳቸው ይችላልሉ። መጀመሪያ በእግራቸው ያስኬዳቸው አሁንም በፊታቸው ሊያስኬዳቸው ይችላልሉ። የሙእሚኖችን ከቀብር መነሳት አስመልክቶ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ አወሉ መን ይልቀል አብዱ የውመል ቂያማ መለከል ሐሰናት ያአላህ ባሪያ ከቀብር ሲወጣ መጀመሪያ የሚያየው የሐሰናት መላኢካን ነው አሉ። ثم يجد رجلا على هيئة النور አንድ ሰው በኑር በብርሃን መልክ ይመጣለታል አሉ። አካሉ በሙሉ እንግዲህ ኑር ነው ማለት ነው። فيقول له اركبني እኔ ላይ ውጣ ልሸከመህ ፈልጋለሁ እኔ ላይ ውጣ ይለዋል። فيقول له من انت ይሄ ሙእሚን ደግሞ አንተ ለመሆኑ ማን ነህ ብሎ ይጠይቀዋል። فيقول له انا عملك الصالح እኔ በዱንያ ላይ ስትሰራው የነበርከው ሷሊህ ስራህ ነኝ ይለዋል። ጣለማ ረከብቱከ ፊ ዱንያ ፈልየውመ ተርከብኒ ሐታ አቲ ቢከ ኢለላሂ አዘ ወጀል። እድሜ ልክህን ዱንያ ላይ አንተ ተሸክመህ ነበር፣ አሁን ግን እኔ ተሸክሜህ ወደ አላህ ዘንድ ወስደሃለሁ ይለዋል። ይህንን ማስመልክቶ አላህ በቁርአኑ ላይ ሲነግረን የውመ ናሕሽሩ ልሙተቂነ ኢለ ራሕማኒ ወፍዳ፣ ሙእሚኖች በክብር ወደ አላህ በሚሰበሰቡበት ቀን አለ ሱብሓነሁ ወተዓላ። ካፍርና ሙናፊቅ የሆነ ደግሞ ከቀብር ሲወጣ በዱንያ ላይ ሆኖ ሲሰራው የነበረው አስጠያፊ ስራ ጥቁር አስጠያፊ መልክ ይዞ ይመጣና ማስጠንቀቂያ እንኳን ሳይሰጠው ፈየርከቡ ፈውቀ ዛህሪህ፣ ጀርባው ላይ ዘሎ ይወጣበታል። መን አንተ? ሰውየውም ተደናግጦ ማነህ አንተ ብሎ ይጠይቀዋል። ፈየቁሉ አነ ዓመሉከ ሰይእ፣ እኔ ያ በዱንያ ላይ ስትሰራው የነበርከው አስጠያፊው ስራህ ነኝ ይለዋል። አላህም ይህን አስመልክቶ ሲነግረን ወሁም የሕሚሉነ አውዛረሁም ዓላ ዙሁሪህም ዓላ ሳእማ የዚሩን፣ ኃጢአቶቻቸውን በጀርባቸው ላይ እየተሸከሙ ይሄዳሉ። ያ የተሸከሙት ነገር ከፍ አለ። አሁን እንግዲህ ወደ አርደል ማህሸር ሲሄድ አላህ ሲነግረን ወነሱቁ ልሙጅሪሚነ ኢላ ጀሃነመ ውርዳ፣ ከሃዲዎችን ወደ ጀሃነም እየጠማቸው ወደ ጀሃነም እነዳቸዋለን አለ ሱብሓነሁ ወተዓላ። እኽዋኒ ወአኸዋቲ፣ ማእስያዎቻችንን ኃጢአቶቻችንን ተሸክመን ወደ አርደል ማህሸር ወይንም ወደ ጀሃነም አላህ እንደዚሁ እንደገለጸው ወደ ጀሃነም እንዳንሄድ እዚሁ ዱንያ ላይ ኃጢአቶችን እንቀንስ፣ ተውባ እናድርግ፣ ማእስያዎችን በሚቻለን መጠን ለማቆም እንሞክር፣ ከዚያም ወደ አላህ ተመልሰን ተውባ እናድርግ። እኽዋኒ ወአኸዋቲ፣ የዚህን ወደ አርደል ማህሸር የመሄድ ጉዳይ በሚቀጥለው ሳምንት እንጨርሳለን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته. رحيم الحمد لله رب العالمين والصلاة والسلام على سيد المرسلين وخاتم النبيين نبينا محمد بن عبد الله الصادق الأمين وعلى آله وأصحابه الغر الميامين وعلى من تمسك بسنته واهتدى بهديه إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. بكف الحياة سدست يدار الآخرة مرتاج الله سووش بدنيا لاي هونو በሰሩት ማእስያ የተነሳ የውም አልቂያማ ቀን አርደል ማህሸር ላይ አላህ ስንቱን አይነት ሰዎች ወደ እነርሱ ዞር ብሎ እንደማይመለከታቸው እንደማያያቸው ከዛም አልፎ ደግሞ እንደማያናግራቸው በሰፊው ተመልክተናል ማለት ነው። ዛሬ ደግሞ ኢንሻአላህ የአላህ ፈቃድ ከሆነ የሂሳብን መጀመር እንመለከታለን። ሰዎች አርደል ማህሸር ላይ ሆነው ለረጅም ጊዜ በመቆም የሂሳብ መጀመር በጉጉት ይጠብቃሉ። የዚህም ቀን ርዝመት ሁላችንም እንደምናስታውሰው አላህ በቁርአኑ ላይ ሲጠቅስልን ፊ የውሚን ካነ ሚቅዳሩሁ 50 አልፍ ሰና፣ የየውም አልቂያማ ቀን የቀኑ ርዝመት በዱንያ ላይ ሲገመት በሐምሳ ሺህ ዓመት ይቆጠራል ብሎ አላህ ነግሮናል ማለት ነው። አርደል ማህሸር ላይ መቆም ሰዎችን ያስጨንቃል። ፀሐይ ወደ ታች ተቃርባ ሰዎች በላባቸው በሚዋኙበት ጊዜ የሰዎች ጭንቀትና ችግር እየበረታ ይመጣል። በዚህም ጭንቀትና ችግር የተነሳ አንዳንዶቹ ሂሳብ ብቻ ተጀምሮ የገባንበት ብንገባ ምንም አይደለም ይላሉ። የገባንበትን ንግባ ብቻ ይላሉ። ሌሎቹ ደግሞ ተሰብስበው አረ ሌላ መላን ፈልግ ይላሉ። ሰይድና አቡ ሁረይራ በዘገቡት ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ይህንንም አስመልክተው ሲናገሩ فبلغ الناس من الغم والكرب ما لا يطيقون ولا يحتملون ሰዎች ሊቋቋሙት የማይችሉት ከአቅማቸው በላይ የሆነ ሐሳብና ችግር ጭንቀት ይገጥማቸዋል አሉ። فيقول الناس بعدهم لبعض الا ترون ما قد بلغكم ሰዎች እርስ በርሳቸው አታዩም ወይ የደረሰብን ነገር ይላሉ። الا تنظرون من يشفع لكم الى ربكم ወደ ጌታችሁ አማላጅ የሚሆን ሰው አትፈልጉም ወይ በማለት ይጠያየቃሉ። فيقول الناس بعضهم لبعض عليكم بآدم ሌሎች ደግሞ መሄድ ያለባችሁ ወደ አደም ወደ አባታችን አደም ነው በማለት ያመለክታሉ። فيأتون آدم فيقولون أنت أبو البشر خلقك الله بيده ወደ አደም ይመጡና ወደ ነብዩላህ አደም ይመጡና አንተ የሰው ልጆች ሁሉ አባት ነህ አላህ በእጁ ነው የፈጠረህ ወነፈኸ ፊከ ምን ሩህህ አንተን የፈጠረው ከራሱ ሩህ ነውና አንተ ትልቅ ቦታ አለህ አማላጅ ትሆነናለህ ወአመረ الملائكه فسجدوا لك መላእካዎችን እንዲሰግዱልህ አዟቸው ሰግደውልሃል اشفع لنا الى ربك يا ادم ودع الله امالج هنا حساب يجمر يلالو الا ترى ما نحن فيه يالنبتن هنيتا اتايم وي يدرسبن النجر اتايم وي بمالت تماصنو يطيقوتال فيقول لهم ادم ادمم سيملسلاچو ان ربي قد غضب اليوم غضبا لم يغضب قبله مثله ولن يغضب بعده مثله الله زار اند تقطاو بفصم تقطتو اياقم كزيهم بفيت اندزي تقطتو اياقم ودفيتم اندزي هايقطام اندزاريو هايقطام بلو يملسال وانه قد نهاني عن الشجره فعصيت نفسي نفسي نفسي ودان دي زاف اندات قرب بلو عزوين سالة اندات قرب اندات تبلا كسوا بلو عزوين سالة يانن تأزاز تشي نبر زاري نفسي نفسي نفسي لال اذهبوا الى غيري اذهبوا الى نوح كاني ليلا ودهون سوهيدو اني عالتك ما جوم زاري ወደ ሌላ ሰው ሂዱ ወደ ኑህ ሂዱ ብሎ ያመለክታቸዋል። فياتون نوحا فيقولون ወደ ነብዩላህ ኑህ ይመጡና ያ ኑህ አንተ اول الرسل الى اهل الارض ያ ኑህ አንተ ወደ ሰው ልጆች ወደ ምድር ላይ ለመጀመሪያ ጊዜ የተላከው رسول ነ وقد سماك الله عبدا شكورا አመስጋኝ ባሪያ ነህ ብሎ አላህ የተለየ ስም ሰጥቷል። እሽፋዕ ለና ኢላ ረብክ ሂሳብ እንዲጀምር ወደ አላህ አማላጅ ሆነን በማለት ይማጸኑታል። አላ ተራ ኢላ ማ ነህኑ ፊህ ያለንበትን ሁኔታ አታይም ወይ የደረሰብንን ሁኔታ አታይም ወይ በማለት ይማጸኑታል። فيقول لهم نوح نبي الله نوح سيملسوا لاچو ان ربي قد غضب اليوم غضبا لم يغضب قبله مثله ولن يغضب بعده مثله الله زار اند تقطاو بفصم تقطتو اياقم كزيهم بفيت اندزي تقطتو اياقم ودفيتم اندزي هايقطام اندزاريو هايقطام بلو يملسال وانه قد كان لي دعوه دعوتها على قومي نفسي نفسي نفسي الى جوال ከዚህ በፊት ህዝቦቼ ላይ አላህ እንዲያጠፋቸው የለመንኩት አለ። ዛሬ ያጠፋት መሆኑን አምኜ ነፍሴ ነፍሴ ነፍሴ ከማለት ሌላ ምንም ነገር አልልም ብለው እርሳቸውም ይመልሷቸዋል ማለት ነው። اذهبوا الى غيري كني ليلى ود ليلى سوهيدو اذهبوا الى ابراهيم ود نبي الله ابراهيم هيدو بلو يمرعچوال معناتنو فياتون ابراهيم ود نبي الله ابراهيم يمطالو فيقولون يا ابراهيم انت نبي الله يا ابراهيم انت يا الله نبينا وخليله من اهل الارض ከሰው ልጆች በሙሉ ያአላህ ወዳጅ አንተ ነህ። እሽፋዕ ለና ኢላ ረብክ ወደ አላህ አማላጅ ሁነን ሂሳብ እንድጀመር ወደ አላህ ሂድና ጠይቅልን ይሉታል። ነብዩላህ ኢብራሂምም ከርሳቸው በፊት የነበሩት ነብያቶች ያሉትን ብለው ወኢኒ ቀድ ከዘብት ثلاثه ከዘባት فذكرهن ነብዩላህ ኢብራሂምም ሶስት ጊዜ ዋሽቻለሁ ለዚህም ውሸቴ አላህን ስለምፈራ ዛሬ ነፍሴ ነፍሴ ነፍሴ ነው ምለው ይላሉ። ዑለማዎች ይህንንም ሲያብራሩልን ነብዩላህ ኢብራሂም ሶስት ጊዜ ዋሽቻለሁ ያሉት አንድ ጊዜ ጣዖቶቹን ለመሰባበር እቅድ ባወጡ ጊዜ በእቅዳቸውም ቀን ሰዎች ለበዓል ከተማውን ለቀው ሲሄዱ እርሳቸው ደግሞ አሞኛል በማለት ምክንያት ፈጥረው ወደ ኋላ መቅረታቸውን አስተዋወሱ ማለት ነው። ሁለተኛው ደግሞ ጣዖቶቹን ከሰባበሩ በኋላ ህዝቡ ማን ነው የሰባበረው ጣዖቶቻችንን ብለው ነብዩላህ ኢብራሂምን በጠየቁበት ጊዜ ትልቁ ሳይሆን አይቀርም ትልቁ ነው የሰባበራቸው እርሱን ጠይቁት ባሉ ጊዜ ሶስተኛው ደግሞ የግብጽ ንጉስ ባለቤታቸውን ሳራን ሊነጥቃቸው ባለ ጊዜ ምን ተሆነሃለች ብለው በጠየቁት ጊዜ እህቴ ነች በማለታቸው ይህንንም ሶስቱንም እንደ ትልቅ ውሸት አድርገው ዛሬ አላህ ዘንድ አማላጅ መሆን አልችልም ነፍሴ ነፍሴ ይላሉ። እኛስ እንደዚህ የዋሸን ምን እንል ይሆን? አሁን ነብዩላህ ኢብራሂም እኔ አማላጅ ልሆናችሁ አልችልም اذهبوا الى غيري اذهبوا الى موسى ይላሉ። ወደ ነብዩላህ ሙሳም ይመጣሉ። ያ ሙሳ አንተ رسولullah فضلك الله برسالته وبكلامه على البشر አንተ رسولullah ነህ አላህ ደግሞ በሪሳላውና በንግግሩ አንተን ቀጥታ ነው ያናገረ ከሁሉም ፍጡራን በሙሉ ልዩ አድርጎ አንተን በቀጥታ በማናገር ከሁሉም ፍጡር ልዩ አድርጎሃል። እሽፋዕ ለና ኢላ ረብክ ሂሳብ እንድጀመር ወደ አላህ አማላጅ ሁነን አላ ተራ ማ ነህኑ ፊ እየደረሰብን ያለውን አታይም ወይ በማለት ይጠይቃሉ። ነብዩላህ ሙሳም ከርሳቸው በፊት የነበሩት አንቢያዎች ያሉትን በማለት ወኢኒ ቀድ ቀተልት ነፍሰን ለም ኡመር ቢቀትልሃ ነፍሲ ነፍሲ ነፍሲ ይላሉ። ግደል ተብዬ ያልታዘዝኩትን ነፍስ ስለገደልኩ ዛሬ አላህን እፈራለሁ ብሎ ይናገራል። اذهبوا الى غيري ወደ ሌላ ሰው ሂዱ اذهبوا الى عيسى ወደ ነብዩላህ ኢሳ ሂዱ ይላሉ። ወደ ነብዩላህ ኢሳ ሚመጡና ያ ኢሳ አንተ ረሱልላህ ያ ኢሳ አንተ ያ አላህ መልእክተኛ ነህ ወከሊመተሁ አልቃሃ ኢላ መርየም ወሩሁ ምንሁ አንተ ያ አላህ ቃል ነህ ወደ መርየም የላከው ያ አላህ ቃል ነህ ሩህህም ከአላህ ሩህ ነው ወከለምተ الناስ في المهد በእቅፍ ውስጥ ህፃን ልጅ ሆነ ሰዎችን አናግረሃል። እሽፋዕ ለና ኢላ ረብክ ወደ አላህ አማላጅ ሁነን ሂሳብ እንድጀመር ወደ አላህ አማላጅ ሁነን አላ ተራ ማ ነህኑ ፊ እኛ ያለንበትን አታይም ወይ በማለት ይመጽሙታል ማለት ነው። فيقول عيسى إن ربي قد غضب اليوم غضبا لم يغضب قبله مثله ولن يغضب بعده مثله. الله زارين ده تقطعو بفزم تقطتو عياكم كزهم بفيتن دزي تقطتو عياكم ودفيتم ان دزي هاي قطعم ان دزاريو هاي قطعم بدو يملسال. نبي الله عيسى እንደሌሎቹ ነቢያቶች ምንም አይነት የሰሩትን ስህተት አይጠቅሱም ማለት ነው። እንደዚሁ በደፈና ነፍሲ ነፍሲ ነፍሲ ይላሉ። اذهبوا الى غيري ودليلا سو هيدو اذهبوا الى محمد ود محمد هيدو ይላሉ። ود نبي الله محمد سوج خلائق بملو يمطالو فيقولون يا محمد انت رسول الله أنت يا الله ملك تنيانة وخاتم الأنبياء يا نبياتك مدم دم يا مجرشانة وقد غفر الله لك ما تقدم من ذنبك وما تأخر. الله يالفونم هنا يودفيتنم حاتعتهن يمار الله نبينا اشفع لنا إلى ربك ودع الله حساب دجمر أما لجهنا ألا ترى ما نحن فيه እኛ ያለንበትን አታይም ወይ በማለት ይማጸናሉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ስለራሳቸውም ሲናገሩ ፈአቁሉ አና ለሃ እኔ ያለሁላችሁ የዚህ ተልኮ ባለቤት እኔ ነኝ በማለት እነሳለው አሉ። ፈአንጠልቁ ፈአቲ ተህተል አርሽ ወደ አላህ አርሽ ወደ አላህ ዙፋኑ ስር እመጣለው አሉ። فأخر سجدا لربي لقيتها يا الله بقنباري تدفتش سجود وردالو. الله كذب في تسولج الله يالا مسجنون عينت عم مسجاقن اندا مسجن يكفت اللي يالالو يسولج كذب فيت الله عمو قصو عودسو يما ياكبتن قالاتوش الله يكفت اللي يالالو. لبزو قزيم በግንባር ተደፍቼ አላህን ተማጽኜ እለምናለሁ አሉ። ከዚህ በኋላ አላህ ይጣራና ያ ሙሐመድ ارفع راسك ያ ሙሐመድ ራስህን ቀና አድርግ ሰልቶጣ የፈለከውን ጠይቅ ወሽፋ ተሸፋ ለፈለገው አማላጅሁን አማላጅነትህ ተቀባይ ይኖረዋል። فارفع راسي ራሴንም ከፍ አድርጋለሁ። ፈአቁሉ ያ ረቢ ኡመቲ ያ ረቢ ኡመቲ ያ ረቢ ኡመቲ ያ አላህ ኡመቴን ያ አላህ ኡመቴን ያ አላህ ኡመቴን ላለው። ከዛም አላህ ይጣራና ያ ሙሐመድ አድኽል ምን ኡመቲከ መን ላ ሂሳብ ዓለይህ ምን አልባብ አልአይመን ምን አብዋብ አልጀና። ያ ሙሐመድ ከኡመቴ ሂሳብ የሌለባቸውን ሰዎች በሙሉ ሰብስበ በቀኝ በኩል ባለው የጀነት በር አስገባቸው ይላል። አላህ ከነዚህ ሂሳብ ከሌለባቸው ሰዎች አንዱ ያድርገን። ረሱል ሰለላሁ ዐለይሂ ወሰለም ይህንን ስጁድ አብቀተው ተነስተው አላህ የለግሳቸውን ነገር ከተቀበሉ በኋላ አሁን ሂሳብ ሊጀምር ሰዎች በሙሉ እያንዳንዳቸው ከመስክሮቻቸው ጋር ይቆማሉ ማለት ነው። እነዚህ በሰዎች ላይ መስክር የሚሆኑት ከኛ ጋር ተቆራኝተው የነበሩት በዱንያ ላይ ከኛ ጋር ሳይለዩ ለተቀን የሚቆዩት መላእክቶች ረቂብና አቲድ ናቸው ማለት ነው። ለዚህም አላህ ሲያስተውሰን وجاءت كل نفس معها سائق وشهيد كلم نفس كملائكه ጋር ተመጣለች አለ። አንደኛው መላእካ መንገድ የሚመራት ነው ነፍስን ሰውየውን መንገድ የሚመራው ነው። ሌላው ደግሞ ምስክር የሚሆንበት ነው አለ ሱብሃነሁ ወተዓላ። አሁን ሰዎች ከባድ ፍርሃት ውስጥ ይገባሉ። የአንድ ሰው ድምጽ አይሰማም። ሰዎች መላእክቶች እንስሶች ሁሉ አላህ ፊት ቆመዋል። ወዓደት ልውጁሁ ለልሐይ ልቀዩም የሁሉም ፍጡራን ፊት በህፍረትና በማጎብደድ አላህ ፊት ቆመዋል። وقد خاب من حمل الظلم يعني كان انجدي الله ان يكاد كهادي با الله لا علام نميال كهادي ظلم تشكمونه ميمتاو معناتنو بدل تشكمونه يعني كان يميقومو اهون كلهم سوت فيلفيتاچو نبياتوچاچو ناقومو انرسو دمو كهالا هونو يحساب مجمرن يتطابقالو የነብዩ አላህ ኑህ উম্মት ከነብዩ አላህ ኑህ ኋላ ሆነው ይቆማሉ። የነብዩ አላህ ኢብራሂም উম্মት ከነብዩ አላህ ኢብራሂም ኋላ ሆነው ይቆማሉ። የነብዩ አላህ ሙሳም উম্মት የነብዩ አላህ ኢሳም উম্মት እንደዚሁ የረሱል ሰለላሁ ዐለይሂ ወሰለም উম্মት ሁሉም ፍልፍቱ ነብያቶችን አቆሞ ኳላ ሆኖ በፍርሃት የዚህን የሂሳብ መጀመር ይጠብቃሉ ማለት ነው። ሂሳብ ከመጀመሩ በፊት አንድ ትልቅ ክስተት ይፈጠራል። ይሄም እንድነው ተጣይሩ ሱሁፍ ሐሰናትንና ሰይአትን ውጤቱን የያዘው ኪታብ እየበረረ ይመጣና በእያንዳንዱ خلق ላይ አንገቱ ላይ ይንጠለጠላል። وكل انسان الزمناه طائره في عنقه ونخرج له يوم القيامه كتابا يلقاه منشورا خلق بملو يسو لجوچن بملو براريون سراون بانغتو لاي الناس يزوالن لرسون بيوم القيامه كن የተዘረጋ ኪታብ ሆኖ የሚያገኘው ይሆናል። اقرأ كتابك كفى بنفسك اليوم عليك حسيبا መጽሐፍህንም አንብብ ይለዋል። ዛሬ ባንተ ላይ ተቆጣጣሪነት የሚሆነው ራስህ ነህ። በነፍስህ ላይ ይብቃ። ራስህ ይህም መጽሐፍ አንብበ ራስህ ላይ ፍረድ ይለዋል ማለት ነው ሱብሃነሁ ወተዓላ። ሙእሚንና በዱንያ ላይ አላህን ይፈራ የነበረ ከሆነ ይህንን ኪታብ በቀኝ እጁ ያወጣና ማንበብ ይጀምራል። እነዚህ በቀኝ እጃቸው ኪታባቸውን የተቀበሉ ሰዎች ፈአማ መን ኡቲየ ኪታበሁ ቢየሚነህ በቀኝ እጁ ኪታቡን የወሰደ ሰው ጮክ ብሎ ፈየቁል ሃኡም ቅራኡ ኪታቢያ ለጓደኞቹ እንኩ መጽሐፌን አንብቡት ይላል። ኢኒ ዘነንቱ አንኒ ሙላቂን ሂሳቢያ እኔ ምርመራዬን የማልፍ መሆኔን አረጋገጥኩ። فهو في عيشه راضيه እርሱም በተወደደችው ኑሮ ውስጥ ይሆናል በጀነት ውስጥ ማለት ነው። في جنه عاليه በከፍተኛይቱ ጀነት ውስጥ ይሆናል። ቁጡፉሃ ዳንያ ፍራፍሬዎቹ ቅርቦች የሆኑ ኩሉ ወሽረቡ ሃኒ አምቢማ አስለፍቱም ፊል አያም አልኻሊያ ባለፉት ቀናት በዱንያ ላይ ባቀረባችሁ ስራችሁ ምክንያት ጠጡ ብሉ ይባላሉ። ሙናፊቅና ፋሲቅ ከሆነ ደግሞ ኪታቡን ከአንገቱ ላይ በግራ እጁ አውጥቶ ማንበብ ይጀምራል ማለት ነው። ይሄንንም ባነበበ ጊዜ በጣም አዝኖ ተደናግጦ ወአማ መን ኡቲየ ኪታበሁ ቢሽማሊህ መጽሐፉን በግራው የተሰጣውማ ፈየቁሉ ያ ለይተኒ ለም ኡተ ኪታቢያ መጽሐፉንም በግራው የተሰጠው ሰው ዋጥፋቴ ምን ነው መጽሐፌን ባልተሰጠው ምን ነው መጽሐፌን ባልተቀበልኩ ይላል። ወለም አድሪ ማ ሂሳቢያ ምርመራዬ ምን እንደሚሆን አላውቅም። ያ ለይተሃ ካነቲል ቃዲያ ምን ነው ይቺ ጊዜ የህይወቴ ማለፊያ የህይወቴ ፍጻሜ በሆነች ይላል። ما اغنى عني ماليا ገንዘቤ ምን ማልጠበቀኝም ብሎ ይጮሃል ማለት ነው። ሌሎቹ ደግሞ እነዛ ካፍሮች ዲን አልኢስላምን ሲዋጉ የነበሩ ነቢያቶቻቸውን የገደሉና ሊገድሉ የሞከሩ በየጊዜው አዛስ ያደርጓቸው የነበሩ በሙሉ ይህ ኪታብ በኋላ በኩል ማጅራታቸው ላይ ይንጠለጠላል ማለት ነው። እነዚህ ሰዎች ያንን ኪታብ በቀኝም በግራም እጃቸው መውሰድ አይችሉም። አላህ ከቁጣው የተነሳ የነዚህን ሰዎች ፊት ወደ ማጅራታቸው ይጠመዝዘውና ያዞረውና ፊታቸውን ወደ ጀርባቸው በማዞር ኪታባቸውን እንዲያነቡ ያደርጋቸዋል። ከዚህ በኋላ የሚከሰተው እያንዳንዱ ሰው በዱንያ ላይ ሲጠራበት በነበረው ስሙ እየተጠራ አላህ ፊት በመቅረብ ካለምንም አስተርጓሚ ከአላህ ጋር ይነጋገራል። አንድ ቀን ሰይድና ጠልሃ ረሱል ሰለላሁ ዐለይሂ ወሰለም ሲጠይቁ ያ ረሱል አላህ አሉ፣ አላህ ፊት ቆመን አላህ በስማችን ሲጠራን በዓለም ላይ በሺዎች የሚቆጠሩ ጠልሃዎች ሊኖሩ ይችላሉ። የኔ ስም ሲጠራ የኔ ስም መሆኑን በምን አውቃለሁ ብለው ረሱል ሰለላሁ ዐለይሂ ወሰለም ጠየቋቸው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ለሰይድና ጠልሃ ሲመልሱላቸው ያ ጠልሃ አሉ፣ አላህ አንተን ከጠራህ አላህ አንተን ከፈለገ ማንም ሰው አይነሳም፣ ማንም ሰው ከቦታው አይንቀሳቀስም፣ አንተ ብቻ ነህ የምትነሳው አሉት። አሁን እያንዳንዱ ሰው ፉላን እብን ፉላን እገሌ የእገሌ ልጅ ተብሎ ይጠራል። እዚህ ላይ እንግዲህ ዑለማዎችም እኔም ላስታውሳችሁ የምፈልገው ነገር ቢኖር ኢንሻአላህ ለልጆቻችሁ ስም ስታወጡ የተሻለና መልካም ስም ማውጣት አለባችሁ ማለት ነው። አንዳንድ ሰዎች በባህላቸው በጎሳቸው ወይንም ደግሞ ሸይጣናዊ አመለካከትና ስራ ያላቸውን ሰዎች እንደ አርአያነት በመውሰድ የነዛን ሰዎች ስም ለልጆቻቸው ያወጣሉ። ማን ነው እንግዲህ የልጁ ስም በዛ በሸይጣናዊ ስም የውመል ቂያማ ቀን አላህ እንዲጠራው የሚወድ? ስለዚህ ለልጆቻችን ስም ስናወጣ በጣም መጠንቀቅ አለብን። የአላህ ባሪያ ስሙ ተጠርቶ አላህ ፊት ሲቀርብ ሰዎች በሙሉ ይመለከቱታል። خلقه በሙሉ ስለሚመለከተው አላህ እንዳያዋርደው በጣም ይፈራል። اخواني واخواتي የአላህ ባሪያ ስሙ ተጠርቶ አላህ ፊት የቀረበ ጊዜ አላህ እንዴት ነው የሚያናግረው? ምንስ ይጠይቀዋል? መጨረሻውስ ምን ይሆናል? ይህን ሁሉ የምናየው የአላህ ፍቃድ ከሆነ ኢንሻአላህ የሚቀጥለው ሳምንት ይሆናል። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.